أو يظلم نفسه. ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما. ومن يكسب إثما فإنما يكسبه على نفسه، وكان الله عليما حكيما. ومن يكسب خطيئة أو إثما ثم يرمي به بريئا فقد احتمل بهتانا وإثما مبينا. ولولا فضل الله عليكم ورحمته لهمت طائفة منهم من يضلوك وما يضلون إلا أنفسهم، وما يضرونك من شيء. وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم، وكان فضل الله عليك عظيما. لا خير في كثير من نجواهم، لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس، ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما. ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم. ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. بارك الله فيكم وجزاكم الله خيرا إن شاء الله. أستاذ መጨረሻ ላይ ጥያቄ ያለኝ አንድ ፕራይቬት ጥያቄ ደርሱን ሲጨርሱ እንሻላህ ጠብቄ የሆነ ሰዓት ላይ ወይንም በረፍት ሰዓቶ ላይ ጠይቆታለሁ። ባረከላሁ ፊኩም ማይክ ፍሪ። بسم الله الرحمن الرحيم. بارك الله فيك أخي ابن جمال. أبشر إن شاء الله أني بمهك الإرف تساقين وين بمجر الشاء تفسيرك تكتلت لكم دسي لين نبر دعوم بمجر الشاء أستيعد كم يساتقو وين جمار كم يساتقو عندو بتهن بتأم دسي لنا رهلات إن شاء الله. إذن ودى تفسيرات نهيد وندموش ناه توش تكتات هلا لتشويس زنبلو مسمات بيتشانا تشو نزامي كتات توت بتقام تتاك أمو مارتنو بتلي بتلي عند أسري ميهونو اللو إن أمو سيهام إن أمات الله أبو أنيس إن دزي مساسلو أخي في الله بومو لرئيمي كتات تلوت ميصوفوتنا مستوشا ميصوفوتن دزي حقيقة القرآن إدمياتنا رزمو ثلاثة جزء كتشرسنكو باند تلك فايدة نومي واتقو واندو موشنا هوتوش نزا جوراتشو سطو ميسامو جن لقزيو نو ميتاكمو بحالا جن بزو نگر يكسرالو حقيقة. على كل حال تمرتاتشن مسلسل نو يعني تكتاتلو يميهد نگر نو نا لببلو تفسيرو بتام ادغنيانو مكنياتوم بتفسيرالو ان كتلالقوچو نطبوچ اندو ماوق يالبه السابق واللاحق الالو تفسير السابق واللاحق يماك اسو قران مفسر ايتشلم مندنو السابق واللاحق يعني اهون لمثاله ومن يعمل سوءا او يظلم نفسه ثم يستغفر الله يجد الله غفورا رحيما. يزم بلو بكا عربيا قالو بلو قال بك المترجم واي بكا كذا بفيت ايه من نبر لمن ومن يعمل سوءا يميلو الله لمن دنو طيب كذا بوهالاس من اللي كناتهم كذا بفيت يالو آية إن كذا بوهالا يالو سوست متهازونا تشو أبزنيا وبقرآن يتهازونا تشو لمثال عندنا آية لا يفسر إلا إذا فهمت كذا بفيت يالو آية كالتردة የሚከተለው አያ ለትረዳ ትችልም ምክንያቱም ሁለቱም የተያዘ ጉዳይ ነው ለምሳሌ ሁሉ ጊዜ መስለው አንድ ነገር አለ አላህ Subhanahu Ta'ala በቁርአን ምን አለ هذا من فضل ربي تمام هذا من فضل ربي هذا بالنسبه لسيدنا سليمان ይሄን ነገር هذا من فضل ربي አንዱ ምን አደረገ አንድ ቀን ብዙ አንድ 5 6 ሰዎች ግብዣ አደረገና አሁን ጣውላው የሰራሳ ሰው ነው እንትን ያደረገው ምግብ በየአይነቱ በየአይነቱ የሚበላ የማይበላ ድድር አርጎ በቃ በየአይነቱ ምግብ ደበደበውና ዛ ከዛ የመጡ 6 ምናምን ሰዎች ናቸው እዛ ጣውላ ምን ጻፈ ዛ ፕላስቲኩ هذا من فضل ربي ጻፈ ሰዎቹ በሉ በሉና 110th night የምግቡ አንድ 10ኛ ማልበሉ ምክንያቱም ለሃያ ሰው የሚሆን ነገር ነው በየአይነቱ ፍራፍሬ በየአይነቱ ጭማቂ በየአይነቱ ዝግን እንትን ስጋ ወጥ ምን ወር ብዙ ነገር ነው እንትን ያለው እና አንዱ ዓለም ነበር ዛና ከነዛ ከተጋበዙ ምን አለው ወንድሜ አለው هذا من فضل ربي ያልከው ልክ ነው ይሄ ያአላህ فضل ነው ይሄ ጸጋና ይሄን ምግብ ምናምን ላኪን ይህች አኮ አለቦታዋ ነው የተቀመጠችው አለው ለምን አለው አያውኮ سابق አለው لاحق አለው አለው አያውኮ ያኒ ተቆርጦ ነው የመጣው እንጂ ከዛ ቀጥሎ ያለው لاحق ያኒ የሚከተለው አያ በተነብ ይሄም ምግብ መቀረብ እንደሌለበት ትረዳ ነበር አለው እንግዲህ መከረው አለም ነው ይሁሉ ምግብ ያዘጋጀው የሱን ግማሽ እንኳን አተዘጋጅም ነበር ይህችን አያ በደንብ ብታቃታለው እና አያዋ ምንድነው هذا من فضل ربي ليبلوني اشكر ام اكفر የሚለው ነው አያው سيدنا سليمان ነው እና سيدنا سليمان ብዙ ነገር ነው የሰጠው አላህ Subhanahu Ta'ala የጉንዳን ድምጽ ሰምተዋል فتبسم ضاحكا የጉንዳን ድምጽ ሲሰማ يا ايها النمل ادخلوا مساكنكم لا يحطمنكم سليمان وجنوده الناس سليمان يمطان نو كنو وتادروچنا اباكاچون دايركتواچو بلا انديت غوندان تناغرهچنا كذا غوندانچو بمولو بغودغواد وسط گبو معناتنو يين دمص كروق نو يسماون تشو سليمان كذا قتلو دمو لسليمان يسطي بزو نغر نبرنا من عليه هذا من فضل ربي يهي الله صقا نو يهي الله سطوتا نونا የሰጠኝ ደሞ ሊፈትነኝ ነው አለ ይሄ ነው እንግዲህ የጠፋችው ሊፈትነኝ አሽኩር አም አክፉር እንዴ አሁን እኮ ኩፍር እኮ ነው ሲያደረገው ታቃላችሁ ይሄ ሁሉ ምግብ ኩፍር ነው ኩፍር ምን ማለት ነው ኩፍር ኢማን ሳይሆን ኩፍር ንዕማ ይሉታል ኩፍር ንዕማ ማለት يعني በንዕማ በአላህ ንዕማ የሚበላ የማይበላ ዝም ብሎ ፈብሎ ከዛ ስብስብ አድርጎ ወደ ቆሻሻ ነው የሚጠለው ስለዚህ ይህ አያ እዚህ ቦታ አይበቃም የሚበቃ ከሆነ ግን ለኛ ብቻ ምግብ አቀርበህ ብትሆን እኛ ደግሞ ያቀረበው ምግብ እንክት አድርገን ጨርሰን አልহামዱሊላህ ብለን سنነሳ ነው እንጂ ይሄማ የሰላሳ ሰው ቀርበህ የሚበላ የማይበላ ጥሩ አይደለም አለው እና አሁን ምንድነው هذا من فضل ربي ايبالم ለብቻው እንደ አያ እንደ ቁርአን ከሆነ ይችን አንስተህ አትናገርም ليبلوني كذا قتلوا يالو لمثال اني ليلى حديث لستاچو هله 3 غزيم تقشن نبري نجر كدرساچو نبياچن صلى الله عليه وسلم من قالوا عليه عنده كو سيناجر نو من قال ويل لمن ترك عياله بخير سبحان الله يسفر لي حديث ان قال النبي صلى الله عليه وسلم ويل لمن ترك عياله بخير انتيت اندزي نبياچ اندزي لالو كله سو دنغرغر حالو ويلت لجوچو بطرو طينانا بطرو حبتنا بطرو صقا بطرو هونيتا تتو تتواچو يموته ወየለት አለ ማን አለ ነቢያችን ሰለላሁ ዐለይሂ ወሰለም አይ ነገር በጭንቅላትም አይመጣም ሎጂካሊ አይመጣም ነቢያችን እንዲያውም እኛና ልጆቻችን ጥሩ ህይወት እንዲኖረን ነው የሚፈልጉት አይደለም እንዴ አላህም እንደዚህ ነው የሚፈልገው ሐዲሱ ግን ላ አንድ ሰው ሲሞት ልጆቹ በጥሩ ሁኔታ የተዋቸው ወየለት ጀሃነም ሊገባ ነው ማለት ነው አሁን አይመጣም ይሄ ነገር እነቴ ነው جاهلهم جاهلهم بسماو انتيت اندزي نبياتشن يلالو بلو نو ميقطاو لك نو حق قالو اندي قطا مكنياتهم حديثو فيه لاحق فيه سابق وفيه لاحق يعني كذا بفيتم لنور يتشلال كذا بهالام لنور يتشلال انا كذا بهالا يالو قرطه كمناجر مولو حديثو كتناجر نو اذا غزي ترغوم يسطال معنات نو تكلكلنيو حديث من مندنو ميلو ويل لمن ترك عياله بخير لكنو نبياتكم قالوت اندزي قطرو يالو كن مندنو وقدم الى ربه بشر ويل لمن ترك عياله بخير وقدم الى ربه بشر من معناتنو للجوتشو كحرام كريبا كرشوا كزموت يامطاو كمست كمطط يامطاو كقمار يامطاو سو زلمو يامطاو غنزب بقى كحرام انك حلال دفدف ارغو غنزب تولاچو الناسو انغدي اباتاچو يتولاچو غنزب اياقوم ليبلو نو ليزنانو نو بخير ليرورو نو بسو غن ودا الله بمن هدي ايان دان دبر ليتيقبات نو نا ليدبدب نو غنا بقبر ودا اخيرا سايهد بقبر ليدبدب نو نا ويل لمن ترك عياله بخير وقدم الى ربه بشر اهون دمو قرانو يعني كما جمرياو يالو كلاوك بايجاچين يالو ايا ليردا هايچيلم ويم كذا قطلو يالو ايا كذا يتياز نغير سلهوني ابروس من معناتني هولو يتناغركو توندموچ قران تفسير اندليلا ادلم كالتكتاتلك يعني برشقة هندزي آياو واستهل لما فسر أي تشالم كذاب في تيالو كذاب خلالو بتكتاتل نوترو لما نتمي فلقو إشي ولا تفسر أشنين يقول سبحانه وتعالى ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما نعم الله سبحانه وتعالى غفور نو رحيم نو أزاين نو عند من مطفو نغير يسرى ود الله تملسو غفر لين كالي الله يغفرال ولذلك يقول المفسرون ومن يعمل سوءا اي عملا قبيحا يسوء به غيره انت سو كذلمك سو كغداه ويم سو كنكاه يسو مبت كنكاه انا كما فعل طعمه ابن ابيرق يهن نجر يقولاتشو كذا كبفيت ينبروا يتيازه نجر نو تساوسلاتشو هون 23 سمتونوال طعمه ابن ابيرق عند غاشا نبروا درع سرقو كان دي يهودغا دبقونا كذا بحالا لا لزال سرقوا سرقكم عليه نو ده نبياچي صلى الله عليه وسلم تكاسو هيدو يطعم ابن ابيرق قبيلا متونا يا رسول الله هلوت باك وندماچن طعما انداي وارد قبيلاچن انداي ركس اندا تركس قبيلاچن باك باك سترن منامن قالوت مات نو سلازي راسو بتام انتن علي وانجل ادرغو سرقو سيابق لكن دبقنا السرقكم على مات نو هذا سبحان بهتان او يظلم نفسه ويم دمو ከሱና ከአላህ ጋር ያለው ከሰው ያልተገናኘ ስራ ግን ከሱና ከአላህ ጋር ያለው ትልቅ ወንጀል ያደረገ ولكن ይሄ ሆን ይሁን ያ ይሁን ያ ይሁን አላህ ዘንድ መጥቶ አላህ ቀፍርልኝ ካለ ይቀፍራል ይላል وهذا ينجر هو حث لطعمة ينجر لطعمة مورال كفل ما رغنو انت طعما ابن ابيرق ينجر كسرك بحالا بجلص تناغره የሰረቀው ነገር አምጥተህ ለዛ ለሰረቀው ሰው ቀታዳ የሚባለው ነው ከቀዳ ቀታዳ የሚባለው ነው የሰረቀው እና እባክህ ቅርታ አርግልኝ እኔ ሰርቀ ነበር ይሄና እና ያንተ ገንዘብ ነው ያንተ ዋሽ ጋሻ ነው ብሎ መልሶ استغفار ቢያደርግ ኖሮ አላህ ይቀበለው ነበር لكن መጀመሪያ استغفار አላደረገም ሁለተኛ ነገር ደግሞ አልዋለ አልሰረቅኩም አለ ሁለት ትላልቅ ወንጀል ነው ያደረገው اذا ظلم نفسه ثم ظلم اخاه من شو اسمه هذا قتاده ሁለተኛ ደግሞ ያ يهوديው ካፊር ነው لكن ያላደረገው ስራ እሱ ነው የሰረቀው ለማለት يعني ውጅንብር በጣም ድብልቅቅ ያለ ነገር ወንጀል ነው ያደረገው ሰውየው ከዛ ቅሳ የተያያዘ ነው ይህ አያ ስለዚህ ምን አሉ አላህ ስብሐ ወተዓላ የፈለገውን ወንጀል ብትሆን መተህ እስትግፋር ካደረክ አላህ ይቀፍርልሃል ይላል وهذا حث لطعمة ابن أبيرق على الاستغفار والتوبة أو لقومه ويم دمو لسو قبيلة يدرقوت ونجل من هاتب لنبياتشن متو يا رسول الله اندزي كونون اندزي كونون ونماتشن سترلن ምክንያቱም ሰርቆ ከተባለ እጁ ይቆረጣል ከዛ ቀቢላችን ደግሞ ትቋሻለች ምናምን ምናምን አሉት ለነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ ነቢያችን ሰው ስለሆኑ እዚህ ላይ ያኒ የጡዕማ ኢብኑ ኡበይር ቀቢላ በጣም ትልቅ ቀቢላ ነች ነቢያችን እንደ ሰው መጠን የአላህን ህግ ለመስበር አይፈልጉም እንደውም አይችሉም አይፈልጉም ደግሞ ሰብሮም አያውቁም ያኒ የአላህን ህግ እንትን አድርጎ አያውቁም لكن አንዳንድ ጊዜ አለ የነፍስያ ነገር አለ ትንሽ ወስዋስ ተመጣና አንዳንድ ነገር ያስባል ነቢያችን ከዚህ አንዳንድ ጊዜ ከዚህ አይዱንም اذا ይመጣል ምን አይነት መልስ እንደሰጣቸው አላህ ሱብሃነሁ ወተዓላ ከዛ ቀጥሎ ምን አለ ወመን ይክስብ ኸጢአተን አንድ ሰው መጥፎ ስራ ሰርቶ او اثمن ثم يرمي به بريئا يلك طعما يدرغو نغر نو منالون الله سبحانه وتعالى سرقو يالسرق مسلو اغلي نو يسرق ابلو ليلا سون متقوم يعني ومن يكسب خطيئه عند ستت يدرغال عند سو اسو يدرغو وانجل اغلي كونه يدرغو بلو مناغر ويم دومو ليلا سو يدرغو نغر ላንድ በሪ የሆነው ነጻ የሆነው ንጹህ የሆነው ሰው አምጥተ እዛ ላይ ስትወድቅበት ይህ ነው እንግዲህ አላህ ስብሐት አለ የሚናገር ወመን ይክስብ ኸጢአተን አው ኢስመን ثم يرمي به بريئا بريء ማለት ወንጀል ያላደረገ ንጹህ ሰው ለምሳሌ አመቱላህ አንድ ወንጀል ታረግና ከዛ በኋላ ሲጠይቋት እንደዚህ አረ እኔ አይደለሁም ኡማ አብዲን ነው ያደረገችው ትላለች መጥፎ ነገሩ አመት الله ነው ያደረገችው ላላ ኡማ አብዲን ነው እዚህ የነበረችው እሷ ነው ያደረገችው ትላለች ኡማ አብዲን ስትጠየቅ ያ ጀማዓን ያላደረኩም ትላለች ላ አንቺ ነሽ ይባባላሉ ይሄ ነገር يرمي به بريئا فقد احتمل بهتانا واثما مبينا ይሄ ወንጀል አይደለም አለ ነቢያችን አላህ ሱብሃነሁ ወተዓላ ይሄ ከወንጀል በላይ ነው እንዴት ቡህታን ነው አለ ታቃላችሁ ቡህታን ምንድነው بهتان سبحان الله العظيم ونجلو اهيا ما شكمو ونجلنو البهتان هو شيء لم يحصل ولم يرتكبه الذي رمي بالبهتان هذا هو البهتان بهتان مالت عندو نصوه هونو سلاماوي هونو سو منم يالا تفا يا تفاتو ود السوچ انه السنة درقو ستل በሌላ አነጋገር ነጭ ወረቀት ይሰጡህና ያልተጻፈ ማንበብ የተጻፈ ነገር የለም በወረቀቱ አንተ ግን ታነባለህ ከወረቀቱ هذا يسمى بهتان اذا بهتان ማለት يعني سو ያልዋለው ነገር አንተ ውለዋል ብለህ መጠቆም ማለት ነው الغيبه سو ما ما تعالوا ባለው ስታማው ነው ለምሳሌ እገሌ ሲስማት አየሁ ይላል አንዱ እውነቱ ነው ሲስማት አይተዋል ላኪን መናገር የለበትም እገሌ እኮ ይቺ ሴት እገሌ መጥቶ ሲስማት አየሁ ማለቱ ጊባ ነው ጊባ ማለት ያኒ ሐሜታ ነው ጥይብ ያደረገው ነገር ነው ያደረገው ቢሆንም ሐሜታ ነው። ጠይብ ወላኪን ሌላ ሰው መጣና እገሌ ለእገሌ ሲስማት አላየም፣ እንዲያውም እገሌና እገሌ ምንም አይታወቁም። ለምሳሌ እንበል ያኒ አብዱ ኸድራን ወይም ፋጢማን ሲስማት አየሁ ይላል። አብዱና ኸድር ወይም ኸድራ አይተዋወቁም እኮ ታይቶም አያውቁም። አብዱ ደግሞ ጨርሶ አልሰማትም። ላኪን ይህ ነገር ቡህታን ይባላል። ገብታችኋል ወንድሞች ልዩነቱ? ወሊዛሊክ ሁናከ ሐዲስ ረዋሁ ሙስሊም ሐዲስ ሰሒሕ አን አቢ ሁረይረተ ረዲየላሁ አንሁ አነ ነቢየ ሰለላሁ ዐለይሂ ወሰለም ቃል አተድሩነ መል ጊባ፣ ሐሜታ ማለት ታውቃላችሁ ወይ ብለው ጠየቁ ነቢያችን። ቃሉ አላሁ ወረሱሉሁ አዕለም፣ ሐሜታ ማለት እኮ አላህና ነቢዩ ነው የሚያውቁ አለ። ቃል ዚክሩከ አኻከ ቢማ የክራህ፣ አንድ ወንድምህ የሚጠላው ነገር ስሙን አንስተህ እሱ የሚጠላው ነገር ስለ እሱ መናገር ሐሜታ ነው አለው። ፈቃለ ዋሕድ ምን አሰሓባ ያ ረሱላላህ አላቸው፣ አፈረአይተ ኢንካነ ፊ አኺ ማ አቁል፣ እኔ ያልኩት ሐሜታ በወንድሜ ቢኖርስ? ለምሳሌ ሌባ ነው ካልኩ ሌባ ቢሆን ወይም እዚ አብዱ እኮ ፋጥማን ሲስም አየሁ ብዬ በሐሜታ ባነሳውና እውነት በአይኔ ባየው እና ይህስ አላቸው። ቃለ ኢንካነ ፊሂ ማ ተቁሉ ፈቀድ እግተብተሁ፣ ያው ነው ሐሜታ የሚባለው። እንግዲህ አንድ ነገር መጥፎ ነገር በወንድምህ ስታይ ከመስተሩ ወይም ደግሞ ዝም ከማለት ሰው ፊት ከተናገርክ ይህ ነው ሐሜታ፣ ባደረገው መናገር ይህ ሐሜታ ነው አሉ። ወኢን ለም የኩን ፊሂ፣ የሌለው ያልዋለው ያላደረገው ነገር ከተናገርክ ግን ፈቀድ በሐተሁ ያዕኒ ቡህታን ነው አሉ። ኢዘን ቡህታን ፈጠራ ነው፣ ፋብሪኬት አድርገህ የሌለ ነገር ሰውን ማቋሸሽ ቡህታን ይባላል። ويقول سبحانه وتعالى اسمعوا سل مريم اهون مريم زنا ادرغالچ وندموچ من تلالاچو كريستيانم اسلامم زنا على ادرغچم نو منلو يهود گن زنا ادرغالچ يلالو اسوا گن سبحان الله العظيم بدنگل تولدا بدنگل وا يموتچو قدست مريم نچ يهودوش گن زنا ادرغالچ الو بزنا نو ولدچو الو يمن يبالال ቡህታን ምንድነው? ዚና ስታደርግ አላዩም አልዋላቸውም። እሷም ልክ አላህ በፈጠራት ድንግል ነው የሞተችው። ወሊዛሊክ የቁል ስብሓነ ተዓላ ስለ መርየም ወቢኩፍርህም ወቀውልህም አላ መርየም ቡህታናን ዓዚማ፣ ስለ መርየም ትልቅ ቡህታን የተናገሩ እነዛ ይሁዶች ወዮላቸው ወዮላቸው አለ አላህ ስብሓነ ተዓላ። መርየም ቡህታናን ዓዚማ፣ ትልቅ ቡህታን ያላደረገችው ነገር የተናገሩ። ወቃለ ስብሓነ ወተዓላ ወለዚነ ዩእዙነ ልሙእሚኒን፣ አንዳንድ ሰዎች አሉ ንጹህ የሆኑ ሙስሊሞች ሴቶችም ወንዶችም ባላደረጉት ነገር ሲያቋሽዋቸው እንዴት እንደሚቆጣ አላህ ተመልከቱ። እንግዲህ ወለዚነ ዩእዙነ ልሙእሚኒነ ወልሙእሚናት ቢገይር መክተሰቡ፣ ባላደረጉት ነገር እገሌ እንደዚህ አድርጋለች እገሌ እንደዚህ አድርጋ ማለት فقد احتملوا بهتانا واثما مبينا، تلك ونجل يالتسرى نجر تسرتو بلو من ناغراچو بتام تلك ونجل نو وندموچ والله ما تتقق قلبن انت عند سو يعني سيسرق ايتو سر ليبا نو ستلو اندياوم يي حاميتا نو حاميتا دومو كتلالقوچ ونجلوچ نو طيب يالا يهو ፍጥር አድርገህ ራስህ ፈጥረህ ስትናገር ግን ቡህታን ነው፣ ከባድ ወንጀል ነው፣ አላህ በጣም የሚያስቆጣ ነገር ነው። እና ይህ ነገር እንከልከል። ወለዚነ ዩእዙና ዩእዙና፣ ሰውን የሚጎዱ በምን? አልሙእሚኒን ወልሙእሚናት ቢገይሪ መክተሰቡ ፈቀድ እሕተመሉ ቡህታናን ወኢስመን ሙቢና። ያ እኽዋ እንተብሁ ኢዛ ዘለምተ ኢንሳን ቢማ ለም የፍዓልሁ የሽተዱ ገደቡ ረብ፣ አላህ በአርሹ ሆኖ ቢቆጣበት ነገር ሰው ያልዋለው ነገር አንስተ እንደዚህ ያደረገ እንደዚህ ያደረገ እንደዚህ ሆነ እንደዚህ ሆነ ማለቱ ከባድ ወንጀል ነው። ሁና የእኸዋ አንድ ትልቅ ትምህርት ልንማር ነው። አሁን ندرس أساس جيد وهو عندي تزلم سوالو دعاء كدرجة بتأمل دقيني أنا وله دمو بنجراتشن لاي دعاء هلت نجر مهون تاك الله شو يهنو ما استمرت شو هون أتو تستلك كنك أزوهات أتو تيا هون أهون ما استمرت شو تمرت والله والله كزاري جمرو بتكبر أولو تستي دعاء هلت أينت نوال علماء شو علماء شو بايولتهم يتوك أنا جر هلت أينت نو دعاء هناك أدعية دعاء اللي حفظته شمدتكو حفظكو لك إن سورة الفاتحة أنا حفظكو وربما يكون من المأثورات ممكن نبياتين يتولن دعاء لهون يشلال ويم راسك القرآن لهون يشلال لمثال ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار قرآن نوي لكن دعاء نو ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب قرآن نوي نقر سلزي بقرآن هون بحديث هون شمدتكو دعاء ستادرق تقرونو مثلاتهم هو من المأثورات يه عندن يو دعاء بالال عندن يو دعاء نو هلتن يو دمو بزي دعاء لنقرة شون دموش يه دعاء يه عين الدعاء نبياتشن يتولون دعاء هون علماء شو يتولون دعاء هون ويمي قرآن دعاء هون تاقال لاتشو 90% يهن دعاء ميادرقو ودك ناتشو دلائي قرات صحوم يفلقو تنقر آيه غنيو انجدي اهون انجدي من دنو شاق ابراهيم ينبي اتشن دعاء تارقو مالتنو انداتلو نعم لمن دنو مسالاتشو لمسال نبي اتشن يادرقو دعاء مارك تورونو ومتفنو تورونو انجي لكن بنبي اتشن دعاءنا بقرآن دعاء ميادرقو دعاء سوچ بزو قزي مراداتشو نفلقاتوشو آيه غنيو لماذا هل الدعاء يا دعاء نو تنو تشغرو بدعاء نو يالو لا الدعاء ليس له شيء ولكن الداعي عليه اشياء تشغرو بدعي نو انديت مثلا يقول دعاء نبياتشن يا درغوت ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك ندزي سل ملاسونا وندزي ميلونجي شنكلاتو ود سميننا ود دبوب ود مسراقنا ود مقراب عند غزي يا جبال عند غزي فتال عند غزي نغدي هدال عند غزي كسرال عند غزي ترفال دعاء يدرككو نو لاند 10 دقيقه دعاء يدرغال لبو جن بشلقونا بترارا يوطا يهد نو ملاسو جن طلو دعاء يدرغ نو ይህ ዱዓ ብዙ ሰዎች በዚህ አይነት ዱዓ የፈለጉት ነገር አያገኙ ለምን ልብና ምላስ አልተገናኙ تمام نجد لسانه يقرا الدعاء وقلبه في شتات يا وسويو እንዳለው ነው ሰላሲ ቀራ ሰላሲ ሰግድ ምንድነው ያለው ኢማሙ አራት ረካዓ ከመስገድ ሰላተ ዙሁር በሶስት ረካዓ ሰላም ሰላም አለ ሶስት ረካዓ تحياته أسره سلامة سلامة ملسنا هلوم إذا مسجد ينبرو كنو بمولو هلوم زمالو مكناتهم يتساس إن تساسات على وكم السورة استنو إن السلمو بسالة مستسلال نبرو لباتشو بليلان انتنسل نبر زمالو زمالو عندو جن منالي السوم كزاي باسنو جن منالي أنت إمام لو نعم دي ዛሬ እኮ 3 ረካዓ ብቻ ሰግደህ ነው ሰላመት ያልካለው እንዴ አራት ነው ሰግድኩላ 3 ነው እንዴት እንዴት አወካለው እንዴ ሁሉ ጊዜ እኔ ዙሁር ካንተ ጋር ነው ምሰግደው አለ እና አንደኛው ረካዓ ስትሰግዳለው ከድሪዳዋ ሁለት መኪና ጭኜ ከዛ ናዝሬት ስገባ ሁለተኛ ረካዓ ትደርስ ነበር በናዝሬት ገብቼ መኪኖቹን ቀውን በሙሉ አራግፌ እዛ ገንዘብ ተቀብዬ አዲስ አበባ ስገባ ሶስተኛ ረካዓት ሰግድ ነበር ከዛ ከአዲስ አበባ በቃ ቤቴ ገብቼ ዶሽን ወስጄ ማቴ ሰውነቴን ታጥቤ ልብሴን ቀይሬ ወደ ማርካቶ ሰሄድ አራተኛ ረካዓት ሰግድ ነበር አለው ዛሬ ግን ገና አዲስ አበባ ስገባ ብቻ አንተ ሰላም አልካለው ስለዚህ ሶስት ረካዓ ነው የሰገድከው አለው እውነት እኮ ነው ሶስት ረካዓ ነው የሰገደው لكن بمن هدي مكناتهم سلاتو ገብቶ ጭንቅላቱ ግን ከናዝሬት ወደ ድሬዳዋ ከድሬዳዋ ወደ አዲስ አበባ ከአዲስ አበባ ወደ ማርካቶ ከማርካቶ ወደ ሚስቱ ይሄ ነበር የሚያደርገው እና እንደዚህ ስለሆነ ነው ወንድሞች የሸመደድ ነው ዱዓ ብናደርግ ብናደርግ ብንብል ብንል ብንል አላህ ይቀበለው ምክንያቱም ልባችን ወደ ሌላ ነው አፋችን ይለፈልፋል ማለት ነው ተግባባን እሺ በጣም መቺ ሆነውና ቶፕ ራስ የሚመታው ዱዓ ግን ሁለተኛው ዱዓ ነው ምንድነው النوع الثاني من الدعاء هو الفزعه صفوتي الفزعه ايش معنى الفزعه بمعنى تفريغ القلب بلبيها اللي بمولو اوتته بچنقلاطي هي اللي بامورو هي اللي بلبيها اللي بمولو بادو ارغه تملاه عظمه الله سبحانه وتعالى يا الله انت تلقنت يا الله ان ماننت لبه لا قچ تارغنا كذا بهلا لبه بمولو لله سته والطلب لما اصابك بالحاح وبكاء وخشوع الله اكبر يعني يمتدر قو دعاء يشمدد قو يا نبياتنا ويم علماء ادلم كلب يمنچ انا تغده جيتاي غده تغدهكو من نو كزي غدات يميادني والله الا انت يلم اقسمت باسم باسمائك وصفاتك العلى والله باسمه يماركونني الله بكذه چنقت بتاوطان يا نجر فلسفنا يسفلغو يقوانقوا قنبرا يسفلغو ልብረ ሚናገረው ልብ ሲናገር አፉ ይተረጉማል በቃ ያወጣል ማለት ነው ጌታ ይትላል ያለቀስክ ለሊት ተነስተ ምንድነው طيب አንተ ካልቀፈርክልኝ ማን ነው የሚቀፈርልኝ እሺ አሁን እኔ ታምያለሁ አንተ ካላዳንከኝ ዶክተሮች እኮ ምን ማያቆሙ እኮ ደካሞች እኮ ናቸው ጌታ አንተ ነህ እንጂ ካለ አላህ Subhanahu Wa Ta'ala ይቀበለዋል ለምን ፈዝአ فزعة ايش معنى فزعة دنقت بلو كلب اوت او انتنو سلتا شجر كونو سلتا متا يهنا نقر يلال اني والله اهنو تزالين عند نقر اهن اهن يتناقركو النقر تزالين اندو علي بريت افابت سرق ابت بري بقت ارنو انا بريت سرق ابت انقري تاك الله شو درو اند بريك تسرق ابت يعني انت عند بلاصه فرسوا به معناتنو عند تلك مرسيدس سرقوا به معناتنو نا بريو تسرق الناس يفلق سيفلق بقى چنقلات تبطبطه بريو ما سنو حبتو ليله حبت يلوم عند كان بمسجد نو عند عالم علمي يسته سويو قچ بلو زا بزو سو نبر زا مجلس سايتاوقو سويو سايتاوقو كونو چنقلاتو بمولو كالله غانو يالو يا ربي انديت بري يسرق علالي አሁን ምን አላሉ አንተነሃሉ አንተነሃሉ በሬ ወሰድከው አንተነሃሉ መልሰው ጌታዬ አንተነሃሉ በሬ ወሰድከው እንዴ ማን ይመልሰዋል እንግዲህ አንተ ካልወለስከው አንተነሃሉ አንተነሃሉ ሲል አላህ Subhanahu Wa Ta'ala ተቀበለለትና ያ የሰረ በሬውን የሰረቀው እዛ ደነገጠና አው እኔ ነኝ ወሰድኩት እኔ ነኝ ወሰድኩ ብሎ ተነሳ ሼኹ ተደነገጠ ምንድነው አለ እኔ ነው ወሰድኩት በያንተ በሬ አለ አሁን ላምጣለ እባካህ አት ሄድና በሬው ሰጠው ማለት ነው እሱ የጠራው አላህን ነው ምክንያቱም ከልቡ ከልብ የልብ ያለው ግልብት አርጎ ስለተናገረ አላህ Subhanahu Wa Ta'ala ተቀበለውና በሬው ተመለሰ ማለት ነው ስለዚህ نقول እኔ አንድ ምሳሌ ልስጣችሁ እዚህ የተገኘው ምሳሌ يا اخي እኔ ከዛሬ ጀምሮ ين عين الدعاء تلمامدو وندموش عندو كونو بكيسو عنديت ريال عنديت بر يلو كانون بمولو سايبلا شا سايتتا عند اندياوم يميبلا يملاس مغيب يلو انا بتقام تشجرنا የት ይሄድ እንግዲህ አሁን ምን አለ ጌታ ያለ እንት የት አለ እንትኑ አንተ በቁርአን ያወረድከው ሱረት المائده ሱረት المائده አላልከም እንዴ የማድ ሱራ አላልከም እንዴ ማድ ማድ ነው የሚባለው مائده ምንድነው በአማርኛ ማዳ ነው ማድ ማድ ሲጻፉልኝ مائده مائده ማለት يمن بلابت انتنو ماد او يي سورة مائدة الكو ماد كو إذا وستكو عيسى بن مريم كسماي ماد أورد اللين بلو سينقرهكو ماد أورد كلت إنيكو ماد ألبال لهم كولتك أن ربون يالوكو مان لي ستنيو جيتا يوهون أراك أراك ماد أورد اللين إلار سويو جن يهن نقر سيل كلب بنبر بيتشاونون دزيه ميلو كذا بحالا دكا مونا تنيا كان ساعت بحالا يتكسة نقر كونو بات انديت انديت انديت اتما اني علاك والله لكن يتكسة نقر رو جيتاي انت سورة المائدة بله يتكسكو إذا دمو عيسى ما داور دلن كسماي سيلي ما دنا مقبار قهر لم يورد كبت إني رابكوت الله هو إزاي بتعامل ترابكوت إنه ما دولا من التورد اللي ناله كذا كتلو تنيا الناك عند ساعات ولا قربت نبرو عنده يمننا وكيمن تولجنا برونا كوكونا أرا عبدو على ويني تجرا جنيا على من دونه إندي قبجة الركوزي بيانة ثم قبعد رجع يمستي أبتنا النات لعمرة بلو متو خلاص أهون أوروبلان يوت أنو كان ساعات بحالا اندرسالن بلوين اندي تمسل قبجا زيلاي انتنا درجة اهون تليفون ارغو اهون انمت ام اهون ودى مدينة انهدا لنا كسوست قم بحالا نو من نمت او بلو يعني عذر نو بلو بك او دى مدينة هدو اهون يمي بلالين ما ادو يمي بلالين اتاوالو ايقابا چوانو اندموش إنكم يبلا لنيا هو تاهو من لترانيا هون مقبو بك هون بتكسنو يتقربو بمولو تاولاو مولتوال النسو كان ساعتنا متقلن سلالوين النسو دوما هون ودى مدينة هيدو كد مدينة نمو أراتا مستقن كويتونا ميمتقنا باكنا أبالا نيالو اندازي سورد آلو بلاينو ينبرو ودتاش سورد لكات أولاو بيانتو مقب لكن دأسسانو يبلاهو علي بلاهو بلاهو بلاهو بلاهو تقبكو انجري والله جيتها هنا وما ديالكو أورد كلين يالو عجيبة عجيبة والله عجيبة نزي أنا قات أميني سميتش هلاكم لمن مثلا نزي أدرقو كلبنا وقد درقو عوت أو بك أكلبنا الله والله أنتنهم تابلانجي ما دو أوردو نجي ما دو مورد اللبتالي سبحان الله العظيم يقول بعد كان ساعتنا هنا طيب إني أن نقر لنقراتشو عندك أنا من نجريه شو نبر نينجا كأن دعمت نوك هولو تعبت بفيت بهند أجر درونو من تجني مسلا شو عنده يزلمنا عنده يتزلمي عنده كساشنا تكساش وده في البيت قربونا نجرو بقى صوص أرات قطرة قطرة يتبالي صوص أرات جزيه متنا مش أرشا يا يزلموا سو يا مريت قد داي نبر تلك قضية نو يا يزلمو زالمي هونو سو لن الزا سوست دانيوك قبو ست أتشو بزو قنزف قبو ست أتشو نا أهون السون دا تزلم اندال زلم أدرقو فرد ست أمالتنو أهون فرد بيتو سيمت سيمتو تكساشو نا كساشو متو ياو كساشو بتقامي تزلمنو ياقن قبو ستو يعني أفاتشو زقاتشو نا فردو من أدرقو يه نقري نقري نقري صوت سبسوال يه نقري نقري نقري بلو أمببو مش أرشا إقالي يعني السربيتن دي قبا إقالي دومو حقون دي ستاو بلو يعني أمززو سنة لزا يزلمو سو حق اللو بلو ستو تماتنو دهو سو من أدرق تنبركك كنا يا رب علي يا الله أنت تسمع وترى أنت جروه تزقى للم عيني تشفنا للم إياه إياه سمحنو النزي سوتش من دم يادر قد سمع الله جيتاي اللهم انتقم علي أنت استي وسد اللي يعني تزلم قد نقر ولا أنت تتقى تشاله ولا أنت ستتشوه له بلو إياه لك ستنبركو كسي لمنالو هزبو إياه يكونو صصم دانيوش تكمات بتكمات هونو علو بقيت أشوف إزاي على لك ندوبم بلو بقى تكمات وطة بقى سوى شو بقى دمس على تكمات نو عار منامن وطة ششتو بقى هلو يت أيو كنو سبحان الله العظيم سويه قال الحمد لله إنجلي الناس جبنا وسدو ነገሩ ሐቁነት ተጠመዘዘ ህዝቡ አወቀ እነዛ አርባር ሰገራ በሰገራ ሆነው በቃ ከዛ መجلس ወጡ ማለት ነው ለምን እንደዚህ ተቀበለው ለምን ሰውየው ህንዶስ ሊሆን ይችላል ካፍር ሊሆን ይችላል ወላኪን ከልብ ነው ከልብ በቃ ግልብጥ አርጎ ልቡ ተውሂድ ላቅ ይችላል ሰውየው ላኪን ተዘልመዋል اذن هناك كزيه انجدي كزيه كزيه منتشو عند تلك تمرت الاستمرات شنن يهون لك كزيه تولدونه من دنو مسلاتشو هناك قاعدة يجهلها اكثر الناس ابزاني تشو سوش يما قوات النام بتقام يعني دبك يهونا تشو عند مستقران لكزيه بدعاء دعاء بتملكته قالوا دعاء المضطر له يتشجرنا يتشأنك الدعاء ميارقو سواله ولو كان كافرا يستجيب الله له كافر أبو جهل بهون فرعون بهون أنا ربكم العلا لو فرعون يفلقون كافر بهون كتزلمي كتقودا كتبدلي يا ربي تبديا له أنت نهجيتها بلو كلب كالالي لو كان كافرا يقبل دعاءه አሁን ህንዲው አልኳችሁ ህንዶስ ሊሆን ይችላል ካፍር ሊሆን ይችላል ታሪኩ እስላም ምናምን አይልም ላኪን ተዘልመዋል ግልጽ የሆነ ዝልም ስለተዘለመ አላህን ስለጠራ درسለት እንግዲህ አላህ يقول العلماء في دعاء المضطر دعاء المضطر من ማለት ነው ወንድሞች دعاء يتشجرና በጣም መሬቷ የጠበበችው دعاء يقبل الله تعالى حتى من الكافر يقول النبي صلى الله عليه وسلم يقول سبحانه وتعالى في من ظلم لأنصرنك ولو بعد حين بل يقول في الحديث وعزتي وجلالي بكبري النابة لك أن بسميهن ملال له إلى الله أنت تزلم كوسو لو كنت كافرا إني حقهن أسمت الله له حقهن أهونيهن نجي كأمتهن كأسر أمت حقا عمت الله الله هلال لأنصرنك ولو بعد حين كزمنات بحالة بهونم الزيمي هون الزع ينتن حقا عمت الله الله هلال الله سبحانه وتعالى نعم قال سبحانه وتعالى للمظلوم ولو كان كافرا لأنصرنك ولو بعد حين واحد أخونا بزي برياض هوني من أقراتشو ونموش من دونو حكمة اجي شاور جنجي هوني من أقراتشو የኔ ተማሪ ነው ከኔ 20 አመት በመجلسአችን የተቀመጠ በጣም ከመወዱት አንዱ ተማሪ ነው አሁን አገባና ብዙ ጊዜ ቆየ ሳይወልድ በመጨረሻ አንዲት እንዴት የመሰለች ልጅ ወለደ ማለት ነው ሴት ልጅ ነች ቆንጆ የሆነችው ልጅ ወለደና እድሜዋ 3 አመት ደረሰ عند كان السنة ميستنة يهيشن لج بمكينة سيهدو يمكينة عدقا قطم باتشونا ميستو جربوات سبرا هوسبيتال لايت ألوات يهيشن لج بين الحياة والموت شنك الله تواته متاشنا قطة ودي ICU تقال لاتشو ICU يعني emergency case اون بكا كموتو بلاي كاللو بلاي كموتو بتاشي هونو ጭንቅላታቸው የሳቱ በቃ ብሬናቸው የተበላሸ እንደዚህ ለመሞት ትንሽ ቀን ትንሽ ሰዓት የቀራቸው አይሲዩ የሚባለው እዛስ ገቧት ማለት ነው አሁን በላይ ነው በላይ በቱቦ ነው የምትበላው በቱቦ ነው የምትጠጣው በቱቦ ነው የምትተነፍሰው ጠቅላላ ኤሌክትሪክ እንትና አምጥተው ቱቦ ላይ አርጎ በሙሉ ሰውነቷ እዛ እንትና አደረጓት ማለት ነው አሁን ልጁ መጣና እንዴት ነት ልጄ እንዴት ነ የቻለው ለዶክተሩ ዶክተሩ ምን አለው ከሶስት ሰዓት በኋላ ገፋቢል ልትሞት ነው አለው ምክንያቱም አሁን ሁሉ አይተነዋል በሙሉ ሪፖርት የሚለው ያኒ within 3 hours will be expired خلاص ልትሞት ነው አለው ሰው ያዘነ ከዛ እንዴት ነው አለው ጌት እንዴት ስማ አለው ሁሉ ሪፖርት አሳየውና እሺ እንግዲህ 3 ساعات سلهني ممكن 6 ساعات ليهون يشلال ممكن 12 ساعات يهونال لكن بتقربوا ساعات بملو اللي تموتنا يشالو كذا بهلا سويو يالك سيدنا في بيته جبا تصوروا معي اهون بيكتشر وسدوا ሚስቱ ሆስፒታል ተጠላለች ምክንያቱም ጀርቧ ተሰብራለች ልጁ ያኒ ልጅቷ ደግሞ አሁን ልትሞት ነው ተባለ ብቻውን እቤቱ ገባና ለሊት ተነሳሁ አለ ገና ፈጅር አንድ ሁለት ሰዓት ሲቀረው ተነሳሁ አለ ውዱ አደረኩና ረካዓቴን ሰገድኩ አለ አለቀስኩ ጌታዬ እንዴት ሰጠህ ትወስዳለህ ይውላ እንግዲህ አላህ የሚወደው ንግግር እኮ ነው ይሄ ነገር ነቢዮች እንደዚህ ነበሩ ከአላህ ጋር እንዴት ሰጠህ ትወስዳለህ ከስንት አመት ልጅ ሰጠኸኝ ተደስቼ ሳመሰግነህ ልትና ቀር ሳመሰግነህ መንጠቃ ትወስዳለህ ለምን ወላሂ አትወስዳትም ይህች ልጅ ይህች በጣም ነው የወደድኳት ልጄ እንዴ ከዛ በኋላ ስማን ሊሰጠኝ ነው ዝም ያለቅሳለሁ አለ ሌሊቱም በሙሉ ፈጅር አዛን አለና ከዛ በኋላ ወደ መስጂድ ሄድኩና ሰገድኩ ትንሽ ተኝቼ ወደ ሚስቴ ሄድኩና ሚስቴ እዛ በቃ ኦፕሬሽን እንትን አደረጉላት ከዛ ወደ ልጅ ሄድኩ አለ እንግዲህ አሁን ተሰወሩ 12 አወርስ አልፈዋል ሙታለች ብዬ ነው እንግዲህ ሬሳዋ ለማምጣት ሄድኩና ከዛ ዶክተሩ ምን ይለኛል ወላሂ አልሞተችም ግን ምናልባት እንደ እድል ሆኖ ብትድንም ያኒ ጭንቅላት የላትም ስጋዋ ነው ስጋዋን አጥንቷ ነው እናስረክበህ እንጂ ህይወት ሊኖራት አይችልም አሉኝና ባሰብኛል አሁን እንዴ ብትሞትም ይሻል ነበር እንዴት እንደዚህ ይለኛል አልኩና መጣሁና ለሊት ደሞ ተነሳሁ ለሊት አለቀስኩ ያ ረብ እንዴት አረ መሞትም ይሻል ነበር ይሻልኛል ነበር ዶክተር እንዴት እንደዚህ ይላል አልቅሽ በቃ ያ ረቢ አድና ያ ረብ ቢየስ አለቅሳለህ ለማግስቱ ሄድኩና አለ ከዛ በኋላ ልጅቷ አይኗ ከፍታ እንደዚህ እንደዚህ ስትል ሌላ ዶክተር አገኘሁና እስቲ ሪፖርት ሳይንስ ሪፖርት ለካ ተሽላለች አራት ቲዩብ ነበር አራት ላይ ረከቦላት ነበር የምትበላበት የምታተነፍስበት እንትኑ ሳምባዋ የሚንቀሳቀስበት በቃ ኤሌክትሪክ ነበር በጭንቅላጦ ያስገቡት አሁን ሁሉ አውጥተው ሁለት ብቻ ቀራለሁ within 3 days ኮ ነው እና ሁለት ላይ ብቻ አንዷ በአፍዋ አንዷ በጆሮዋ አስገብተው ያኒ እንትን ከዛ በኋላ ልጅቷ አይናት ከፍትና ትዘጋለች አይናቱ ከፍትና ትዘጋለች ትንሽ ቆይታ ያ ሰውየው ምን ይለና ይሄ ነገር ተአምር ነው ምን አደረካለው ምን አላደረኩም እኔ ይሄ ተአምር ነው ሄድና ጠይቃለኛል ለዛ ዶክተር ብጠይቅ ያኺ ልጅቷ ኤክስፓየርድ የሆነች ልጅ ነች እንዴት እንደዚህ ተመለሰች አሉ ራሳቸው ገረማቸውና እኔ ግን አወቅኩ ላስልኪ ዋየርለስ ታቃላችሁ ራሱ እኮ ነው የሚናገረው እኔ ዋየርለስ አለኝ ከአላህ ጋር ተገናኘሁ አልሐምዱሊላህ አሁን ልጅቷ 10 ዓመት ሆናለች እንዴት የመሰለችው ቆንጆ ልጅ ሆና ምንም እንከን የሌላት አሁን ከሱ ጋር አለች ልጅቷ ተመልከቱ እንግዲህ ዶክተሩ በሞት ፈረዳት ሌላ ዶክተር በእብድነት ፈረዳት ሌላ ዶክተር مش عارف يعني paralyzed له هون وهلي لكن سبحان الله سبحان الله سبحان الله مليون ጊዜ እሱ ግን እሱ ነው የሚያድነው አዳናት ልጅቷ ማለት ነው ምንድነው ምለው ይሁሉ ምለፈልፈው ወንድሞች ዱዓ ለማረግ አፍህና ልብህ መገናኘት አለባቸው على بزي زب لها التلفة هنا ترى التلفة فقال لجون قديه أهون لجتوا سياي تاريكوا يماك اكو بتقام تني لالبلو بك سياج او تني بتقام دسي لنيال اشي انقديه ايه نقرنو هلتنيا أهون وده هلتنيا آيان نهيد ايه متو أسرى هلتنيا نبر آيو يقول سبحانه وتعالى بعدها كذبها لمن لال ولولا فضل الله عليك ورحمته እንዲያውም ይሄ አያ ደግሞ ከዛ ከበፊቱ ታሪክ የተያያዘ ነው ለብቻው አይደለም ولولا فضل الله عليك ورحمته لهم الطائفة منهم أن يضلوك وما يضلون إلا أنفسهم وما يضرونك من شيء الله أكبر أهون إهن آية كذا كبفيتو يعلو أنت يا عزي أنت إنك ألن بردو وده أوريجينال النملس أبي مطعم ابن شو اسمه ابن أبيرق طعمة ابن مبيرق سرقوا على اللم أسرقكم يا له ከዛ የሱ ቀቢላ መጥተው ነቢያችን ያወሰወሱ ነቢያችን እንትን እየኮሰኮሱ እንደዚህ በቃ ስተረን ምናምን ምናምን ብለው ነቢያችን አወሱሰዋል። ነቢያችን ሰለም ማአኑ ላ ይኽጥእ በሪሳላ ምንም አይሳሳቱም ነቢያችን። አንዳንድ ጊዜ ግን ሰው እንደመሆናቸው መጠን ትንሽ ያኒ ወደ ቀኝ ወደ ግራ ትንሽ ሊሉ ይችላሉ። እና እንግዲህ እኔ አይደለሁም የአላህ ምስክር ነው። ምን አለ አላህ ሱብሃነሁ ወተዓላ አንተ ሙሐመድ የአላህን ጸጋ ሆኖ የአላህን እርዳታ ሆኖ ቀጥ አድርጎ በቃ ጽናት ስለሰጠህ ነው አላህ እንጂ ሄደህ እኮ ነበር። ወለውላ ፈድሉ ላህ ዓለይክ ወረሕመትሁ ለሐመት ጣኢፈቱ ምንሁም አንዩድሉክ እነዛ የጡዕማ እብን ሙበይሪቅ እንትኑ ቀቢላ መጥተው እኮ ሊያሳስቱህ እኮ ፈልጎ ነበር ምክንያቱም የሰረቀው አልሰረቀም ብለህ እንደዚህ አፉ እንድትለው ይፈልጉ ነበር። ተማም ጠይብ የቁል ስብሓነ ተዓላ አንዩድሉከ ወማ ዩድሉና ኢላ አንፉሰሁም ላኪን አላህ ስለሚጠብቅህ ራሳቸውን ነው የሚያጠፉ እንጂ ቀቢላቸውና ስማቸው ነው የሚያጠፉ እንጂ አንተንማ ሊነኩ አይችሉም። ለምን ፈድሉ ላህ ወረሕመቲሂ የአላህን ፈድልና የአላህን ረሕማ ስለሚጠብቅህ አይዞህ አንድ ነገር አተው ወማ የዱሩነከ ምን ሸይ ሊጎድሁም አይችሉም ብሎ ሌላ ንዕማ ደግሞ ነገረው። وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم وكان فضل الله عليك عظيما أنتكو يا الله أنت بالله طبق أكون متنورو نجي أنت ما اندسو زنبيا بتوه نورو بزوس تادرق نبر محمد لكن يعني طبق لك ريموت كنترولو كان يغانا يالو أنت سو لتشاوة بهاي تشلم يعني طبق على بهلان. كل هذه الآيات يا أخوة أهون يا نببكواتشو آيات يعني هذه الآيات طويلة متو أسرى سستنيو آية يعني سلم دنو من قروا تاك الله سلا بهتان تتعلق بكلمة بهتان يسوي على درقو أدرقوال بله متوقم يالسرق سرقوال ويمسرقو إيالا ألسرقكم يهنو اللو أتاك الله سلزيه من قرونو الذي فعله الطعمة ابن أبيرق بهتانو الذي سرق الدرع وخبأها نعم ورمى بها يهودي ففضحه الله سبحانه وتعالى ان من عليه فالله سبحانه وتعالى نجى رسوله من كيد هؤلاء النزا بقى عند انتن ارغول ياساستوت نبر لنبياتن يعني باك جيتا نبياتن انيا كو قبيلاتن تلك قبيله نو اهون عنده كقبيله اغلي قبيله يبالو سرقوال تبلو እጁ ቢቆረጥና ምናምን ምናምን በቃ እየተመላለሱ እየተመላለሱ ነቢያችን ለማሳሳት ሞክረው ነበር። ولولا فضل الله عليك ورحمته لهمت طائفة منهم أن يضلوك وما يضلون إلا أنفسهم وما يضرونك من شيء من يتقمن عليه آية لنيا لنيا من يتقمن عليه إلا نبياتشن نبري تبكاتشو طيب نبياتشن يا الله زمدنا تشوي أدلهم يا قوتاتشو لجنو أدلهم ነቢያችን ሰው ናቸው ሰለላሁ ዐለይሂ ወሰለም ላኪን ነቢ ስለሆኑ ረሱል ስለሆኑ ስለሚወዳቸው ጠበቃቸው አላህ ሱብሃነሁ ወተዓላ። ጠይብ አንተን ሊጠብቅ አይችልም ጌታ? ይጥበቃ ለነቢያችን ሰለላሁ ዐለይሂ ወሰለም ብቻ ነው የተሰጠው? ላ ወላሂ አንተ ደግሞ ልክ ነቢያችን ያደረጉት ጥብቅ ብለህ ከአላህ ጋር ከአላህ ዘንድ ብትጠብቅ እኮ እንደዚህ ይሰጣል ምንድነው? ወለዳሊክ اسمعوا معي ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ላይ ምን አለው? ولولا فضل الله عليك ورحمته لهمت طائفة منهم أن يضلوك نبياتنا ألتفهم ألتساساتهم قن اندي الساساتو تمكربتنا ببر نبياتنا عليه بل إلى آية بسورة شو اسمه بسورة الإسراء توحيد بمن ملكتنا قر أن الزاق رشوش نبياتنا لأساساتو فلقو نبر يعني عندما بلو يا رسول الله نعم ينيا إله عند أمت تجزاونا إن يدمو ينتن إله عند أمت لنتجزاونا قالوا لا قالوا نبياتشن لا قالوا إيش خليها أندور أندور لنيا إله سجد اللات إن يدمو لانت إله أندور انبيالو عند سامنت قالوا انبيالو عند كان قالوا انبيالو نبياتشن. طيب إن له أو بك عند سجود بيتشا عند سجود بيتشا نزيه وده انتن وده كنا إن يدمو انبياء النبي صلى الله عليه وسلم አሁን ይሄን ነገር በጣም ሲቸግራቸው ቆረሾቹ በሌላ መጡና ነቢያችን ሊያሳስቱ ብዙ መከሩዋል ولكن አልቻሉ ግን ነፍስያ ሁሉ ጊዜ ሸይጣን ምናምን እንደዚህ በጣም አደገኛ ስለሆነች 3 4 5 6 አይት በ5 6 መንገድ ሲመጡሉ አንዳንድ ሰዎች ባንድ ሊያታሉና ሊያወድቁ ይችላሉ አይደለም እንዴ ነቢያችን ሳሰለም ግን ያላህ ተበቃ ስላላቸው ብዙ ሙከራ ነው ያደረጉት ሊያጠፉዋቸው ሊያሳስቷቸው አልቻሉ ወለዳልክ ምን አለ ነቢያ አላህ ስብሐ ወተዓላ በሱረት الاسራ وإن كادوا ليفتنونك عن الذي أوحينا إليك قرآن أوردن تقلالا من أين الطبعين جنروه عندما يفلقوا هلونو يستماركو لكن كذا مسمر لأوتوه تروال كذا مسمر إنيك مودو نقر أوتتو عندنا نقر لأساسوته فلقوا نبر موكرو على ليه وإن كادوا ليفتنونك عن الذي أوحينا إليك لتفتري علينا إن يال النو نقر إن يال دنقق نو لك علينا نصيرا تقول عائشة نتاچن عائشة من يلالو يهچن آيا كوردش بهالا علي نبياتچن بتام فروا علي فروا مكناتهم يهچ سونت يهچ نفسي اتتامنم بتطبقات بتطبقات عند غزي لتاستنين انا بتام فرونا يهچن آيا كوردش ولولا ان ثبتناك ينيا صنات باي باي نورنورو لقد كدت تركن اليهم شيئا قليلا يهن كوردش بها على اسكم يموتو درس نبياتين عند دعاء نبر بيقنوا يدغاغموت يميلوا نبرالو مندنو دعاو يقول صلى الله عليه وسلم في دعائه يا حي يا قيوم برحمتك استغيث ومن عذابك استجير اصلح لي شاني كله ولا تكلني الى نفسي طرفة عين انت حي هونكو يمات موت جيتا قيوم هونكو هلو فترة كانت يفلقو انت كمان نمي ما تفلقو تلقو جيتا برحمتك استغيث بانت رحمة بتقرى له ارداثا بتستعين ومن عذابك استجير كجهنبنا كعذاب ادنين اصلح لي شأني كله ولا تكلني الى نفسي طرفة عين يفلقوا النقر يراسي قليهن يدينيهن يمنيهن يسويهن هلو إني حركات سكنات مهدبتي من ناقره ومساره ومنامن هلو تأبكين إني قال تأبكين إساسات الله ودراسي انتن يراسي وكلنا لني أتستعين يقابل شوالا أبابالي إني يراسي وساني أتارقين أنت وسنني إني ما رتكونه أصلح لي شأني كله ولا تكلني إلى نفسي طرفة عين. عيناتشن زجار جني من كفت بطرفة عين مالت عينه عند زجت ترجع ستكفتو يهتشن يهل جزيم يا نفسي وكيل أترجعني أنت مراني أنت ينين وانتن هون إلى النبياتشن كل جزيم دزيه النبر إني أنا من لال والله إني ين دعاء كصلاة بهلا تتشو عليكم يعني ين دعاء فإذا وكجنيه جمرو كل دبر الصلاة أمست وقت السجد هل جزين دزيل قال له يا حي يا قيوم برحمتك أستغيث ومن عذابك أستجير أصلح لي شأني كله ولا تكلني إلى نفسي طرفة عين. نفسي هل جزين لما تفونا ومتقابزه نا الله أدنى انتلاله. ثم بيّن له امتنانه الله دمو يسون سأقانا يسون ستعطى دمو قلت سألت منه له وأنزل الله عليك الكتاب قرآن ورد له والحكمة سنة ومسته وعلمك ما لم تكن تعلم أنتك من ما حيمنا ينبركو من ما تاك من نبر جاهلنا ينبركو. نعم نبيك صلى الله عليه وسلم كما حسن سيوردو عالم التولدو وكان فضل الله عليك عظيم عالم يتولد سويا لم حتى نبيك صلى الله عليه وسلم الله الذي علمه هي ثلاثة نعم يا أخوان الناس وسط نعمانه كتابة ورد لك حكمة ستو المسد سبحان الله العظيم أن من قالوا وعلمك ما لم تكن تعلم وهذا يشمل جميع ما علمه الله تعالى فإنه صلى الله عليه وسلم كما وصفه الله قبل النبوة كنبي كما هنا تشوب فيه من بلتك ساتشو نبيات صلى الله عليه وسلم ما كنت تدري ما الكتاب ولا الإيمان. إيمان من دنو أتاك من البر علم من دونه أتاك من البر كتاب من دونه سنة من دونه من ما أتاك من البر أنت نبياتشن بل كان الزاكة أفو سوش شرك بشرك تطلق ألقو سوش كورشوش كان نسو محاكلكو ينبركو ووجدك ضالا فهدا كان نزو كتأفو بشركنا بخمر بونجل تطلق ألقو سوش كان نسو قاعد لم ينبركو الله لم هداية سته انغدي نبياتين دزي هذا الرغو ادلم يالو نبياتين بشرك ما القبوم حتى كنبوا بفيت بشرك ما القبوم بزموت ما القبوم بليبنت القبوم نصو سو ناتشو لكن بيهونم كمان غان نبركو كنزا بظلمنا بشرك يتبلاشو سوج كنسو غا ادلم يال نبركو وجدك ضالا فهذا نعم ثم لم يزل يوحي اليه سبحانه وتعالى ويعلمه ويكمل له حتى ارتقى مقاما من العلم يتعذر وصوله على الأولين والآخرين. ما نمسو لدرس بات يمايتش العلم بمتش الرشاء ما نمسو يا نبياتش العلم لدرس يمتش العلم يلم ما بروفيسور ولا عالم ولا مفتي ولا يعلم البمول تشأمك أو تسبسبو يا نبياتش عند أسرن علم لنوراتش وعيتش لم مكناتهم هو أعلم الخلق على الإطلاق وأجمعهم لصفات الكمال وأكملهم فيها ولهذا قال وكان فضل الله عليك عظيما. طيب ففضله على الرسول صلى الله عليه وسلم أعظم من فضله على كل مخلوق لنبياتنا ستة شو سقنا علم لمن نمسو ألستا ونحن نعلم يا أخوة نبياتنا كانت شو مهتسان سيواتو لكن دنينا أن أنتنوا يتولدوا من ماكم هسألنا شو ولكن الله سبحانه وتعالى عندما توقتنا الذي ثبت بالأحاديث الصحيحة هلت جزي لبات شو دارتات شو تكأدو كأدو أوبريشن أدرقو ملائك وشو يعني لبات شو وست أتبو بزمزموها النا استنتنا رقو بورك اتسرات استامتتو بزا أطبو بلباتشو ينبرتشو المضغة السوداء تقري هناتشو يمتفوسرا انتني شيطان نصيب نتش أوتوات كزا حشو قلبه بعلم الأولين والآخرين. الله الله يا نبياتشن لباوتو حشوها أشوات بمنو أشوت بعلم يتو علم ينبرو ياهنو لودفت يمي هنو لا علم يتبالو نقر الله لباتشو وست مولاو مالتنو ولذلك النبي صلى الله عليه وسلم عندك أن تنسونا بمسجد صلاة الفجر كسجدوا بهلا ومنبر لا يوتو خطبة درجو اسكمن جزي تناجرو اسكم مغرب كفجر جمره اسكم مغرب لصلاة بتشاي وردالو سجدوا ونقدر نعمل لسالو زور سجدوا عصر سجدوا اسكم مغرب 12 hours صحيح كتلك كوتاش اسك صحيح متلك درس أسرع ولد ساعات سيصرفوا لو دفيتوا يميهون ونقول هلو تناقروا نبيه صلى الله عليه وسلم ما ستاتشو الله سبحانه وتعالى ثم جاءت الآية بعدها يا أخوة متو أسرع سنو آية هيتش ستون ودي متو أسرع لاتنو آية بالنقواز هلو زي متقصف آية دمو أهون متاتش بمن ينوم سبسوا سيدرق يهيتشن آية نبر بزي آية نبري مجمرو آية وراسو أهون بمن قد أتشن مت أمارتنا من دنو يقول سبحانه وتعالى آية 114 لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما يهيتشن آية هلو زي كان يتسمى السماء لا تشوف لا خير يعني هذا نفي خير اللوم من دنو خير اللوم ونموش أهون بزي ساعات بزي تانا كلوك نوع اللو أهون بزي ساعات بألم وست سنت سبسبة اللي أره بمليون مكوتر بشي مكوتر سبسبة وشالو سبسبة مالات يعني كونغرس من أمن سهون ለምሳሌ አምስት ሰው ቁጭ ብለው ስለ ስፖርት ይናገራሉ ሌላ ደግሞ ቁጭ ብለው ስለ ምን ይናገራሉ ቤተሰብ ተሰብስቦ አንድ ነገር ይናገራሉ ያኒ ቁጭ ብለው የሚናገሩ አሁን በዚህ ዓለም ስንት አሉ በየቤቱ ታገኛለህ እንጂ በየቤቱ በያደራሹ በየሱቁ ምናምን ታገኛለህ ቁጭ ብለው የሚነጋገሩ ሁሉ خير የለው ማለት አላህ ሱብሃነ ተዓላ በአርሽ ሆኖ እጠለው አለሁ በሙሉ ስብሰባቸው ንግግራቸው ሁሉ ነው መጠለው አለ የማይጠላውና የሚወዳው لا خير في كثير من نجواه نجوا ማለት ያው تسبسب متنقاقروا مالتنو إلا من أمر بصدقة أو معروف أو إصلاح بين الناس يهل يمي أتكالل الله يودو نقر بمول يمي أتكاللو النزي سوستناتشو أمر بصدقة صدقة مالت بمجمرة متكسو يجنزب جنزب صدقة مستت زكاة موتات سو مردات إرسى برساتشن بجنزب سن الرداد لزيه بلن كوش بلن سن وعينا يعني تشات سن رج كوش بلن الله بتقام يودوال بل علماء شوالو صدقة مالت سفين والو حتى ابتسامك على وجه أخيك صدقة كم يستقام ترجو جنية صدقة أناو قرشة متابلة صدقة أناو بوندمه لا يفجج مالت صدقة أناو لزيه بلو يتسبسبوا سوتش الله بتقام يودح شوال طيب ليلاس معروف يدمو بتقام سفينه معروف تكلال لا الله يودو نقر الله يودو نقر لسو بلو يتسبسبوا سوتش أو إصلاح بين الناس ويم لتتقلو كابلا وشنا تتقلو بالنا مست لتتقلو وندمنا هيت وندمنا وندم لنزي لما استرق بلو كوتش بلو ميوايو النزي سبسباوش بتقامي ودات شوال إنما ناتشو لسدقة لتروسرا لبقوادرا قوت لمن لمن دزي اندقنا سول انتن ماستارك اندقنا هلو معروف مارك لزي تسبسبو الله ودات شوال ليلي لاقن الله يودو مالي إذن لا خير في كثير نفي في كثير من اجتماعات أو نجوى يقال نجوته نجوا ونجوى وناجيته مناجات يهل من دنو من نقاقر مالتنو طيب أي ساررته نجوتما ساررته كأسبية سوسا يسمى تنقاقر بكلام على انفراد لبتشاتشن هنا من نقاقروا نجوى إبالال طيب كذا قتلوا من الال وأصله أن تعلو بمن تناجيه بسر معين كسب له يمت مكاكرة ومنامن نجوى يبالال طيب كذا قلت له فمعنى صدقة هلو يتقال لالالو. فالآية تشير إلى من أمر و... نعم ودعا ونصح أن تفشو الصدقة سلا صدقة سلا ترو سرا تسبسبو من نقاقروت الله بمولي والدوال عليه. طيب قالت أم صالح عن صفية بنت شيبة عن أم حبيبة قالت قال رسول الله صلى الله عليه وسلم كلام ابن آدم كله عليه لا له. سبحان الله يسولج من ناقره هلو راسون ميمتانو تقمي اللوم وجينو علو نبياتشن إلا ذكر الله يعني اللهن يمتك سبت اللهن يمتك سبت نققر كالهو نالو أو أمر بالمعروف أو نهي عن المنكر ويم دعوة يترونو أدرقوت يمتفونو تكلكلوت يميل كالهوني. فقال سفيان أو ما سمعت الله في كتاب أو ما سمعت الله في كتابه الله كم القرآن الذي بلوال لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس كوالي سلزي ننبياتش نققر كتككلنو الله ما يودو نققر أي ودوهم أن هلو الله يودو سبسبانا نققر السنوم يودو إلان أن كذبها لا أم كلثوم عليك بنت عقبة عندي أم كلثوم بنت عقبة متبالة وصحابية أنها سمعت رسول الله صلى الله عليه وسلم يقول ليس الكذاب الذي يصلح بين الناس واشتو هل السو يمي أستارككو وشتام أي بالمالو فينمي خيرا يعني واشتو خير يمي أمت أسو سو يمي أستارك أو يقول خيرا يهنقر وشتام أي بالن. وقالت لم أسمعه يرخص في شيء مما يقوله الناس نبيه صلى الله عليه وسلم يعني وشت مطفونه ويلالو وشت يفقدوت بسوست بيتشا نبرالج أم كلثوم من تلالج نبيه صلى الله عليه وسلم وشتن حلال مهونو حلال يهونو بسوست بيتشا نو سيلونا يسمعواتشو عنده في الحرب بطورنت نا اسلامنا كفاروش تورنت سيادرقو كنزا كفاروش مطورنا يتعلو سلاموشو بيتنو يعلو بلو سيت ايكا بزي كالو بزانو يعلو بلهنو متواشو اليوم مواشتو واجبنو علو الزهلاي بطورنت مواشت بطآم واجبنو علو لمسالي مسلموشو صحابوشو لمسالي مسلموشو بزي بمسراك انو يعلو عدلم ثلاث مطو يتعلو مسلموشو بلو سيت ايكا بمعراب نو يالو بسمين نو يالو بلا منقرو عبادة نو راسو نمو وشتام اي بالم يه اند نو يالو كذا قتلو. والإصلاح بين الناس يتتقلو سوش دمو واشتا ستاستارك اچو قن الزيلاي متنكك اللبنا لحلما اچو يال هون نقر اتواش يا هون نقر نم تواش وتنش يعني لمسالي وقالي كوني لم تتقل اچو سوكو بتأمنو مودهكو والله بهد كبت بوتا سسما اندقالي كويلم بلو سيامو قسهنا وسيوده كونو متايو اندي تتقالات شو بله تواشان له تمام انجي اقالي كو امسا شيبر ستقن يال ستقن تلال له نقا فضيحة يمتقال نقا قالت اهل نقارو. طيب النزا هلتنا شو عندو بطرنت عندو دمو سول ما استارك وشتام أي بالمالو. أما الثالث حديث الرجل امرأته وحديث امرأة زوجها نعم بالنامست عندن دقزي وشت بيش أمور بطه وتاتشو تقرونو والو لكن وشتو تريبل اكس مهوني اللبتن وشتو سمول سايز لمسالي هاي وداتم قن والله ودشان له عنشنا جاركا عندنشكو كجاركا يمتبالتشكونا جانش إنك دمسش سالسما سول كوبا كاز سونتين كون مقلابت يهنا قربل باتور داتم دزي بلا يوشتا يتسبب وين لما تقول الله تبت أنا دي الناتي كو ستودش كول لا نقر كونو أما تو ما رتنش الناتي والله كان يبلا أنتن متودو الناتو أتوداتهم لكن أنت التسرق تبلغ له ومنهم مست سلام لتنور الناتي الله أكبر كلو جت شو بلا إنه أنتن متود إني دمو يا سلام يا سلام يا سلام تنانتنا تاك علش جوالش زك تشون البرادلب سدول سدول سدول بقى سايتوكين جوالوت إيه بقى قرق الدولة أنه يتسبرو لما انت لهالج أنشن سنات أكونو لبية طقل بقى عندزي كذبو هلا جوال تبلاشنا بليلا انتنا رقينو يدول كلش وش هتعمنا هانت نزي التكستم ولكن من تارق الله أهون سوى من السماتال اسكزي درسو متودي أراكزي بلاينو تلات الله ونموش شلال الله شون دزي مكرت ستي بق جن اندا اندا تقلت انا باك يعني الكواتشو لارج اكس لارج اندا ترغو نجا بوهالا نغرو سيقلت انجري مان مهون مان مهون كندا تاك انا كفكر قايت يا زي لمسال جن نيو تارغال هذا لم اركها مانتي سوارك تالش اركها مانتي ويم السورك توال سوات الركاتشم كل غزي سايون اندا غزي ساتركا سويركال نا من دونه سيلات اندزارين كونا لا يهم بتام دسال انجاري سو يوم من هونال لبواي السبرم جن هل جزي مهون اللبت من دزي طيب للاس انا جزي عند ست قطات ست قطات الله هذا اللب يوم كان وشاتم لا يباري شلالي نقر ست قطات ست قطات النا انتي اكسر كوكو ما من مادة لهم من مسلش اني ارات موتو كوني قزاوت اسكزان درس كوار لهم ارات موتو بر منم አይደለም አንተ 50 ብር ነው የገዛው አይደለም ጋለ እንደ ወንድሞች ከ50 ወደ 400 ሄደና አይደለ ትንሽ እንትን ትሪፕል ኤክስ ሆነች እቺ 50 የገዛው 100 ብላት ብቻ 50 የገዛው 100 ብላት ያ የተለጠፈበት ዋጋ አልቀቀው ብቻ እንዳትንዳ አንዳንዶች እንደዚህ ያርጋሉ አንድ ሰጣታ ያመጣና እንዴት ነው ምናምን አው ይኮ በጣም ውድ እኮ ነው ከዛ ያ ወረቀቱ ዛ የተለጠፈው ፕራይስ ረስተዋለካ ልጅቱ አስተያየው 10 ብር ነው እሱ ያላት ግን በጣም ውድ እኮ ነው ይነገር ስንት ገዛው አጥቼ ነው የገዛው ይላል ስለዚህ በጣም ኬርፉል ሆን መሆን አለበት አንዳንድ ጊዜ ውሸት ያስፈልጋል ሉብሪኬት ለማድረግ ነው ሉብሪኬሽን ታቃላችሁ ግሪዝ አስገብተ ሁለት ብረት ሲጋጭ እንትን ትላለህ ምንድነው የ10 ሚሊዮን ጻፈልኝ እሺ ስለዚህ እነዚህ ውሸታሞች አይባሉም አሉ። ኡም ኩልሱም እንትላለች ወደ መዲና ሂጅራ ሰሄዳለች بايعنا رسول الله صلى الله عليه وسلم قال رسول الله صلى الله عليه وسلم الا اخبركم بافضل من درجه الصلاه والصيام والصدقه قالوا بلى قال اصلاح ذات البين كصلاه كصدقه يبلطوا ሁለት ሰዎች ማስታረቅ በጣም ትልቅ ስራ ነው ወፈሳዱ ذات البين هي الحالقه ሁለት ሰዎች ከተጣሉኮ يعني اجራቸው እየተላጨ ነው የሚሄደው ምክንያቱም ከሶስት ቀን በኋላ ካልታረቁ በጣም በጣም ትልቅ ወንጀል ነው ይላሉ اذا ይህን ስራ ይሰራ ومن يفعل ذلك ابتغاء مرضات الله فسوف نؤتيه اجرا عظيما لكن يمتدرجون نزي لا خير في كثير من نجواهم الا من امر بصدقه او صلاه يهن يالو لا الله بلو كلا درغوت الله بفيتاچو لا نو ميطلو ومن يفعل ذلك ابتغاء مرضات الله يعني الله اندي ودلني بله ينسرا ينسب سبع الله اندي ودلني بله تسباسباچو سو لميطقمو نغر كتسباسباچو كن الله اندي ودله كونه فسوف نؤتيه اجرا عظيما ومن يفعل ذلك المذكور من الصدقه والمعروف لله الله سبحانه وتعالى جزاه يكفله الى ان شاء الله ايش انجليه متو 14ኛ تنش نصرفنا كذا ان شاء الله نقتلالن لكن اهون اسكاون درس يالكوت بزوقم نجر بيالهنا ستي تنش እንደተለመደው ውሃውን ጠጣ ፔፕሲው ነው የምትፈልጉት ማንጋው ምናምኑ ሁሉ አምጡትና እስቲ ነገሩ እንትን ይሁን ኢንሻአላህ ያን እንትን እንላለን እሺ ኦኬ ማይክ ፍሪ ልስጣችሁና እስቲ እናንተ ደግሞ ጨምሩለት ኡስታዞቹ ካሉ ለነሱ እድል ስጥላለሁና ማይክ ፍሪ ወንድሞች ማይክ ፍሪ የእርፍት ጊዜ ነው አሁን ና ማይክ ፍሪ عليكم ورحمه الله وبركاته هاو يسمعني ان شاء الله يسمعني السلام عليكم ورحمه الله وبركاته جزاكم الله خير الجزاء استاذنا حبيباتنا ابو محمد اهون استاذ اخي في الله بسلك نو اقرباتك قالوا تستي مسماك هون يوكرالو تنش لما تمر تفضل استاذ اخي في الله قطلوا استاذ قطلوا الله الرحمن الرحيم አይሰማም ያ ጀማዓት አልኸይር አንድ ጊዜ አዙስቲ ኡስታዝ እስ አይሰማም አሁን ቀጥሉ ኡስታዝ ይሰማል አሁን አሁን ቀጥሉ በቃ ኡስታዝ አይሰማም ያሉ ነው ተውት በቃ አልሆነም ኦኬ السلام عليكم ورحمه الله وبركاته يا جماعه الخير موكر ነበር እንግዲህ ኡስታዝ አኺ ቢላ ትንሽ እንዳሳመሩልን አዳሉ አለ الخير كفاعله ነው እንግዲህ አልተቻለም በቤታቸው ላይ ትስላል ነበራቸው ወደ ሴንተሩ ስላል መጡ እንግዲህ ኢንሻአላ ኡስታዝ ኢብኑ ጀማል እሺ ጂን ታነሳለ حبيبي ኡስታዝ ኢብኑ ጀማል ኦኬ ትንሽ እስቲ የምትለውን በልና ኢንሻአላ بارك الله فيك አማምረ ኡስታዝ ወደ ነበሩት ይመለሳሉ جزاكم الله خير الجزاء مايك فري بسم الله، السلام عليكم ورحمة الله وبركاته. بسم الله، الحمد لله، الصلاة والسلام على رسول الله صلى الله عليه وسلم. بكلمة أستاذ أبو محمد، بارك الله فيك وجزاك الله خيرا. በጣም ቆንጆ ትምህርት ነው። ከሁሉ በላይ ደግሞ አቀራረቡና የሚሰጠው ትምህርት ደግሞ በምሳሌ መደገፉ፣ እንደዚህ በቅርብ ዘመን ከምናያቸው ነገሮች ጋር መያያዙ ደግሞ የበለጠ ነገሮችን በጣም ግልጽ እያደረጋቸው ይሄዳል እና ኢንሻአላህ በሩም ውስጥ ያሉት ሁሉ ተጠቃሚ እንደሚሆኑ ትልቅ ተስፋ አለኝ። ነገር ግን እንግዲህ ለልሐዲስ ሰሚሙን ለአንድ ንግግር መቼም ሁሉ ጊዜ አንድ የሆነ ነገር አለ። አንድ ንግግር አንድ ሰው ሲናገር ወይንም በምንወያይበት ጊዜ ሐዲስም ይሁን ቁርአን ወይንም ማንኛውም ንግግር ስናደርግ የንግግሩ መሰረት ወይንም ቁንጮ ነገሩ አለ፣ ዋናው የሚፈለገው ማለት ነው። አሁን እንደተፈሰረልን አያውን እንዳያችሁት እንግዲህ መቼም የሰው ልጅ ሆኖ ከስህተት ከወንጀል ሰውን ከመወንጀልና የተለያዩ መጥፎ ነገሮችን ከመስራት የጸዳ ሰው የለም። አያው ሲነሳ ራሱ በኡስታዝ አቡ መሐመድ አሁን በምሳሌ አድርጎ እንዳስረዱን ገና ሲነሳ ራሱ በተሽጂዕ የሚጀምረው እኛ ወንጀል ሰርተን ሰዎችን በድለን ብዙ ነገር ከሰራን ኋላ እያበረታታን እስቲ ከዚሁ ተነሱ ብሎ ተሽጂዕ አድርጎ የጀመረው እንግዲህ ወመን ያዕመል ሱአን አው የብሊም ነፍሰሁ ብሎ ሲነሳ ገና ለገና ማለት ነው። እና ከዚህ እስካሁን ከተማርነው ተፍሲር ብዙ ትምህርት መውሰድ እንችላለን፣ ብዙ ነገር መማር እንችላለን። እኔ እንደ ዋና ማስቀምጠው ምንድነው ሁላችንም መቼም መሳሳታችን አይቀርም። በስህተት ላይ ያለን ሰዎች አሁን በተማርነውና በተቀመጠው መሰረት በቅድሚያ የምንሰራውን ስህተትና የምናጠፋውን ነገር ለይተን ማወቅ መቻል እንዳለብን ያሳየናል። እኔ እንደ አንድ ሰው አንድን ነገር ጥፋት የማጠፋ ከሆነ የሚገባኝን የማልወጣ ከሆነ የማልሰራ ከሆነ ወንጀል እየሰራሁኝ ነው። ነገር ግን ያጠፋሁትን ካጠፋሁኝ ኋላ እንደገና ሂዶ ሌላ ንጹህ ሰው ላይ መለጠፍ ምን ያህል መጥፎና ከፍተኛ ወንጀል እንደሆነ ያሳየናል። ሁለተኛ ላይ የተፈሰረው አያ ማለት ነው። ስለዚህ እያንዳንዳችን በቅድሚያ ለምንሰራው ወንጀል፣ ለምናጠፋው ጥፋት፣ ለምናደርገው ሁሉ ነገር አላህ ሱብሓነሁ ወተዓላ በማንኛውም ጊዜ ይቅር ሊለን ከወንጀላችን ከተመለስን ጥፋታችንን አውቀን ማስተካከያ እርምጃ እስከወሰድን ድረስ በሩ ክፍት መሆኑን ነግሮናል። ነገር ግን ያ ሁሉ እድል ከተሰጠን ኋላ እንደገና አሳልፈን ንጹሃን ሰዎችን በሰራነው ወንጀል መበደል፣ የንጹሃን ሰዎች ላይ የኛን ጥፋትና ወንጀል መለጠፍ ደግሞ በጣም በጣም ከፍተኛ ወንጀል መሆኑን ያሳያል። ስለዚህ ሁልጊዜ የሚመከረው ምንድን ነው? የሰው ልጅ ሆኖ መቼም ከጥፋት ነፃ የሚሆን የለም። ሁሉ ጊዜ እስትግፋር እያደረግን ወደ አላህ ሱብሃነሁ ወተዓላ እየተመለስን ምናልባት ደግሞ ሳናስበው በድንገት ሌሎች ሰዎች ላይ የጫነው ያጠፋነውና ሰዎች ላይ የለጠፍነው ያልሰሩት ተግባር ካለ በቀጥታ እነሱንም ኮንታክት በማድረግ ቢሆን ወይንም ነገሩን በእናንተና በአላህ መሃል ይዛችሁት በደንብ እስትግፋር ማድረግና ወደ አላህ መመለስ ምን ያህል ጠቀሜታ እንዳለውና ምን ያህል ደግሞ በሩ ክፍት እንደሆነ ነው የሚያሳየው። ሌላኛው እዚህ ላይ እንግዲህ ኡስታዝ አቡ መሐመድ ከመነሻው ሲያስረዱት እንደነበረው አያዎች ሲመጡ መጀመሪያው ምንድነው? አያው አሁን የሚናገረው ምንድነው? ፋይናሊ ከኋላስ ያለው ነገር ምንድነው የሚለውን ሁልጊዜ ለይተን ማወቅ አለብን እንጂ እንደፈለግን የቁርአን አያቶችን እየመዘዝን የንግግራችን ማጣፈጫ ማድረግ የለብንም። ምክንያቱም ምናልባት እንደ ማጣፈጫ የተጠቀምንበት ቦታ ላይ ያልሆነ ትርጉምና የማይሆን ንግግር ሊሆን ይችላል። የመጀመሪያው ምሳሌ ላይ ኡስታዝ እንዳስቀመጡት ማለት ነው። ሌላኛው ነገር ምንድን ነው? አላህ ሱብሃነሁ ወተዓላ ረሱሉን ሰለላሁ ዐለይሂ ወሰለም እንግዲህ እንደነገራቸው ወለውላ ፈድሉላሂ ዓለይከ ወረሕመቱሁ ብሎ በደንብ እንዳስረዳው እዚህ አያ ላይ እንደተቀመጠው ማለት ነው። አላህ እሳቸውን እንግዲህ ሰዎቹ ትንሽ ሊያታልሏቸው ወይንም ጭንቅላታቸው ውስጥ ያልሆነ ሀሳብ እንዲመጣ ብዙ ሙከራ ካደረጉና ከወሰወሷቸው በኋላ አላህ ስብሓነሁ ወተዓላ ጠብቋቸዋል። ስለዚህ እኛም ደግሞ አላህ ስብሓነሁ ወተዓላ ሁል ጊዜ ከስህተት ከምናደርገው ስህተት ተውበት እንድናደርግና ከባባድ ስህተቶችን እንዳንሰራ ደግሞ ወደ አላህ ስብሓነሁ ወተዓላ በመመለስ መጠየቅ ያለብንን ጥበቃ መጠየቅ አለብን። አሁን በተለይ የተማርነው ዱዓ ሁሉንም አንድ ላይ አጠቃሉ የያዘ ነው። ያ ሐዩ ያ ቀዩም ብረሕመቲከ አስተጊር ወሚን ዓዛቢከ አስተጂር የሚለውን ዱዓ ሁል ጊዜ የምናደርግ ከሆነ በቅድሚያ አላህን ስብሓነሁ ወተዓላ በረሕመቱ አይን እንዲመለከተን ወደ ራሱ ሰብሰብ አድርጎ እንዲይዘን ከሱ ከባባድ ቅጣቶች ደግሞ እንዲጠብቀን አላህን የምንለምንበት ሁኔታ ነው። ሁለተኛ ነገር ደግሞ እኛ እንደ አንድ ሰው አላህ የራሳችንን እሙር ለእኛው ለራሳችን ሰጥቶ በነፍሳችን እንደፈለግን እየሄድን ነፍሳችንን በድለን ወደ ጀሃነም ይዘን እንዳንሄድ ጥበቃ የምንጠይቅበት ዱዓ ስለሆነ በቻልነው መጠን ሁልጊዜ አላህ እንዲጠብቀንና ዱዓ እንዲያደርገን መሄድ አለብን። እነዚህ እንግዲህ እስካሁን የተማርናቸው ዋና ነገሮች ናቸው። እዚህ ላይ እንግዲህ ሰዎች ብዙ ጊዜ አያቶችን እንዳልሆነ እንደሚጠቀሙት ብዙ ጊዜ ይታወቃል። ለዚህ ነው የቁርአን አያቶችንና ሀዲሶችን ለንግግራችን ማጣፈጫ ወይንም ለእኛ ቤኔፊት ባለው መልኩ ብቻ መጠቀም የሌለብን። እንደ አንድ ቂሳ እንደው ባነሳላችሁ፣ አንድ ጊዜ አንዱ ሱቅ ውስጥ ቆሜ መጥቶ እቃ ወሰደና ወጣ። ክፈል አልኩት። ከዛ አይ ለወንድማ ለራሳችሁ የምትወዱትን ለወንድማችሁ ውደዱ ብሏል አይደለም ወይ ሀዲሱ፣ አትከፍልም አለኝ። ጭቅጭቅ ተነሳ። ኤኒዌይ በጉዳዩ ላይ ማለት ነው። ከዛ ብዙ ተነጋገርን። መጨረሻ ላይ ያቀረበልኝ ሀዲስ እንግዲህ እሱ እንደ ሁጃ ይዘው የመጣው ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ የሚለውን ነው። ለንግድ ለቆመ ሰው ይሄንን ሀዲስ ብትነግሩት እንግዲህ በጣም ሾክ ይሆናል። ምንም ሽጦ አይገባም ሰው፣ ንብረቱን በሙሉ ለሰው ሰጥቶ መግባቱ ነው። እና መማር ነበረበት ይሄ ሰውዬ። ከዛ ሚስትህን ትወዳታለህ ወይ አልኩት። አዎን አለኝ። ፍታልኝ አገባታለሁ አልኩት። ሰው ከሚስቱ በላይ የሚወደው የለም እንግዲህ። ከዛ እሱ በተራው እንደኔ ተናዶ ጭቅጭቅ ተጀመረና ኡስታዞች መሀላችን ገቡ። ከዛ ነገሩን አስረዳ ነው። ስለዚህ ነገሮችን እኛም በሚመቸን መልኩ መውሰድ የለብንም። ነገሩ እንደመጣ ለምንድን ነው የተነገረው? ዋናው ነገር ምንድን ነው? አንድ አያ ሲፈሰር ቁርአን፣ ለምንድን ነው አላህ ይሄንን የነገረን? የተፈለገው ዋናው የአያው ሜሴጅ እና መጠቀሚያ ቦታው የቱ ጋ ነው፣ እንዴት ነው የሚለውን ማየቱ ብዙ ጠቃሚ ነው ብዬ አስባለሁ። ይሄንን ጉዳይ ኡስታዝም ገና ከመግቢያቸው በደንብ አድርጎ ስላስቀመጡት ኢንሻአላህ ሁላችንም በተለይ የቁርአን አያቶች ላይ እንደፈለግን ለንግግራችን መጣፈጫ አንጠቀምባቸው። ቁርአን አያውን እንደወረደው በወረደበት ምክንያትና ቦታ ላይ ብቻ እንድንጠቀም የግድ ምክሬ ነው። ኢንሻአላህ ይህንን ያክል ካልኩኝ የሚበቃኝ መሰለኝ። ኡስታዝ ሬዲ ከሆኑ ኢንሻአላህ እጃቸውን ያነሳሉ፣ ወይንም ሌሎች ኡስታዞች ታሊቅ ታደርጉበታላችሁ። አደራ አደራ፣ የአላህን ንግግር ለማጣፈጫ እንጠቀመው። ቦታውንና ጊዜውን ኢንሻአላህ እንጠብቅለት እላችኋለሁ። ማይክ ፍሪ ኡስታዝ አቡ አኒስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሰማችኋል ኢንሻአላህ? ሰማችኋል? ጀዛከላህ ኸይር ጀዛ ኡስታዝ አቡ መሐመድ አቡ ጀማል ባረከላሁ ፊክ። ማሻአላህ በጣም ነው ያሳመርከው። ትንሽ እንትን ልል የምፈልገው ምንድን ነው፣ ሁለት ነገሮች ነው ዛሬ የተማርነው። በጣም ትልቅ ነገር ምንድን ነው፣ ሁላችን እንደተለመደ አሁን ኡስታዝ ጀማል እብኑ ጀማል እንደጨመረበት አንድ ነገር አንጠልጥለን ነው የምንዋራው። ብድግ አድርገን አንዷን ፍሬዝ አንስተን የመናገር ልምድ ሁላችንም ያልገባንበት ነገር የለም። ይሄ ዛሬ አዲስ ነገር የተማርነው ምንድን ነው፣ አሳቢቅ ወላሂቅ በጣም ይሄ ትልቅ የነገሮች የጀርባ አጥንት ነው ማለት ነው። አሁን ኡስታዝ መጀመሪያ ምንድን ነው ያሉት? ወይሉን ሊመን ተረከ ዒያለሁ ቢኸይር ብሎ አሁን ዝም ካለ በጣም እናስደነግጥ ነበር። ግን ይሄ ሳቢቅ ሲሆን ላሒቁ ሲጨመር ግልጽ ሆነ፣ ለሁላችንም ትምህርት አገኘን። ወቀዲመ ኢላ ረቢህ ቢሸር፣ ወደ ጌታው እሱ ራሱ ሸር ይዞ ወደ አላህ የሄደ የሚለውን ስንጠቅ ስናውቅ ግን ሱብሓነላህ፣ ራሱን አጥፍቶ ቤተሰቦችን በገንዘብ አንበሽብሾ መሄድ ምን ያህል ጥፋት እንደሆነ ተምረናል። እና ይሄ አንዱ እንደው በጣም ያስደሰተኝና ለሁላችንም ትምህርት የሚሰጠን ትምህርት ዛሬ ትልቁ ይሄ ነገር ነው። ሌላው አንድ ነገር አጥፍተን እዛ ላይ መማር ወደ አላህ መመለስ ሲገባን እንደገና ወደ ሌላ ነገሮችን መጫን በጣም ትልቅ ኃጢአት መሆኑ ተገልጿል። ሌላው ደግሞ ብዙ በዓለም ዙሪያ ሙስሊሞች መሻይኽ የማምለክ መሻይኾችን እንደ ትልቅ ነገር በመካከል ላይ አማላጅ አድርጎ የመያዝ ነገር ሁሉ ነገር ይታያል፣ እናያለን። ይሄ የማንከዳው ነገር ነው፣ ሁላችንም የነበርንበት ነገር ነው። ግን ቁርአኑ በግልጽ አስቀምጧል፣ ከአላህ ጋር ማንም ዝምድና የለውም። አላህ ስብሓነ ወተዓላ ረሱሉ ዐለይሂ ወሰለም በሱረቱ ልእስራ ወኢን ካዱ ለየፍትኑነከ አን ለዚ አውሐይና ኢለይክ፣ እነዚህ ሙሽሪኮች ወደ አንተ ወደዛ ወዳወረድነው ነገር ሊፈትኑ ይቀረባሉ። ሊተፍተሪ ዓለይና ገይራ፣ ሌላው ነገር በእኛ ላይ እንድትፈጥር ፈጠራ እንድትሰራ። ወኢዘን ለተኸዙከ ኸሊላ፣ ይህን ካረክ ወዳጅ አድርገው ይዙሃል። አላህ ተዓላ ያንን የሚፈልጉት ወለውላ አንሰበትናክ፣ እኛ በዛ ላይ ባናጠናህ ኑሮ ለቀድ ኪድተ ተርከኑ ኢለይህም ሸይአን ቀሊላ፣ ወደ እሱ ልትጠጋ ተቃርበህ ነበር። አላህ ስብሃነ ወተዓላ ኢዘን ለአዘቅናክ። አሁን ሱብሃነላህ ረሱልን ነው እንደዛ የሚላቸው። ቆሊላ ወደሱ ኢዘነቅናክ አሁን መጠየቅ ያለብን ጠቅልለን ሁሉን ሰውነታችንን ሁሉ ምንም ነገር ሳናስተርፍ ልባችንን ለአላህ ብቻ መስጠት መሆኑን እንረዳለን። ሼህ ከሌ፣ ሼህ ወልይ፣ ሼህ ምንድን የሚባለውን ከዛሬ ጀምረን ጠቅለን ጋር በዚህ ልናስገባ ይገባናል። ወደ አላህ ብቻ። አላህ በቂ ነው። አላህ ካፊ። ከሱ ውጭ ማንም ሊረዳህ ሊያዋጣህ ሊያድንህ አለመቻሉን ትልቅ ተውሒድ ዛሬ ተሸክመን እንሄዳለን ማለት ነው። ይህ ነው ለመጨመር የፈለግኩት። እንሻላ ለሳይንቲፊክ ማይንድ ማይኩን ለቅለታለሁ። ወጀዛኩም ላሁ ኸይረል ጀዛ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ማይክ ፍሪ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይሰማል? ባረከላ ፊክ። ሌይትም ብሆን ያው ሌይት ኢድ ሙባረክ ብያለሁ። ፎር ኦል ዘ ሙስሊም ብራዘርስ ኤንድ ሲስተርስ። ጀዛከላ ኸይር ኡስታዝ። አሁን ያሉት ነገር በጣም ትልቅ ትልቅ ንግግር ነው። አይ ውድ ሆፕ፣ እኔ አይደለም አሁን በቅርቡ እስልምና ውስጥ የገባ ነው ወንድሞች በእስልምና ነው ከአያት በፋሚሊ የተወለዱት የሚያውቁት ይመስለኛል። ይሄ ነው ከአላህ ሌላ ማንንም መጠየቅ እንደሌለባቸው። ቁርአን ራሱ አንድ ሶስተኛው ማይሰማ ምንድን ቁርአን ራሱ አንድ ሶስተኛው ስለ አላህ ተውሂድ ነው አይደለ እንዴ? ሱራ ኢክላስ። ሶ እንደዛማ ከሆነ በሼኮች ምናምን ምናምንማ ከሆነ በቃ ከክርስቲያኖቹ ራሱ ባስን ማለት እኮ ነው። ጳጳስን የቀረን ማለት ነው። በጣም ይሄ የሚያሳፍር ነገር ነው። ፕሊስ እንደዚህ ነገር ስናይ ራሱ በጣም ማስጠንቀቅ አለብን። ባይ ዘ ዌይ ጀስት አ ስሞል ኤክስፒሪየንስ፣ እኔ ይሄ ያለፈው ዊኬንድ ላይ እናቴ ስትመክረኝ ነበር እና ምን ትለኝ ነበር፣ ይሄ ቤዚክሊ በጥንቁልና ምናምን የሚያምኑት ነው አሉ እና ተጠንቀቅ ከማን ጋር እንደምትውል ምናምን ስትለኝ ነበር። ጀስት አስ ማዘርሊ ነገር እና እኔ የዳዋ ነገር ተመቸኝና አይ በእስልምና እኮ አልኳት፣ ሺዝ ናት አ ሙስሊም፣ በእስልምና እኮ ይሄንን ነገር በሙሉ አድሬስ የሚደረግበት ፖይንት አለ። ስለ እሷ ነው በሱዳን በኩል ሙስሊም ነን የሚሉት ሁሉ እንደዚህ የሚያደርጉት አለ አለች። ሽንጤን ይዤ ልከራከር ነበር እኔ ግን ነገሩን ሳየው ሜቢ ሊኖሩ ይችላሉ ብዬ በቃ እሱ ጋር አቆምኩት ማለት ነው። እና ኢት ሃፕንስ ዩ ኖ አጋጥሞኛል። እኔ ሼክ የኔ ሼክ የሚባልበት አንድ ጊዜ እንደውም ከምሬ ነው የምላችሁ፣ በቃ አንድ ሴትዮዋ በሼኳ ነው የሚመሩት። ሼኩ ከግንብ ላይ ዝለሉ ከተባሉ ሴትዮዋ የሚዘሉ ይመስለኛል፣ ያለምንም ኤቪደንስ ያለምንም ደሊል። እና ይገርማል፣ ጭንቅላታችንን መጠቀም አለብን። ነው መስሉም እኮ ስማርት የሆነ ሰው ነው አይደለ? ኦኬ ኤቪደንሱ የት አለ? ማስረጃው የቱ ጋር ነው ብለን ነው እንጂ ዝም ብለን ሼኩ አንድ ነገር ስላለ ዩ ዶንት። እና ይሄንን ለማለት ነው። ሁለተኛ ፖይንት ለመናገር የፈለግኩት ዩዥዋሊ ኡስታዝ ኡስታዝ ይባላል እዚሁም ውስጥ እና ኡስታዝ ማለት የግዴታ የሪሊጅን አስተማሪ መሆን አለበት? ቃሉን ለመማር ፈልጌ ነው ወይስ ሁላችንም ኡስታዝ ልንሆን እንችላለን በተለያየ አይነት ፊልድ ማለት ነው? አንዱ ሜቢ የማቴማቲክስ ኡስታዝ ሊሆን ይችላል፣ አንዱ ሜቢ ነው የእርሻ ኡስታዝ ሊሆን ይችላል። ዩ ሲ ዋት አም ሴይንግ? ወይስ ኡስታዝ ኢዝ ኦንሊ የዲን ብቻ ነው? ይሄ አንድ ጥያቄ ማለት ነው። ሰላም አለይኩም። ማይክ ሚስ ሰው አለ? እስኪ ይህንን ኡስታዝን ምን እንደሆነ የሚያስተምረኝ ኡስታዝ እፈልጋለሁ። አሁን ራሱ እዚህ ላይ ራሱ ልጠቀምበት እችላለሁ። የስ አንድ ኡስታዝ መጥቷል። ጀዛክላ ኸይር። ሰላም አለይኩም። ዋአለይኩም ሰላም ወረሕመቱላህ ወበረካቱ። ወንድሜ ሳይንቲፊክ ማይንድ በሙሉ የተናገርከው በጣም እውነት ነው። ምንም እንትን የሌለው ሎጂክ ነገር ነው የተናገርከው። በመጀመሪያ ደረጃ በመጨረሻው ልጀምርና ኡስታዝ ማለት ቲቸር ማለት ነው። ቲቸር ለመጥፎም እኮ ይጠቀሳል። መጥፎ ነገር የሚያስተምር ቲቸር ነው የሚባለው። ቲቺን ቲቸር፣ ከቲቺን የመጣ ቲቸር። ስለዚህ እዚህ ሩም የዲን ብቻ ስለምንማር ነው ኡስታዝ የምንላቸው እንጂ አንድ የማቴማቲክስ ቲቸር ቲቸር ነው የሚባለው፣ ኡስታዝ ነው የሚባለው። ለማንኛውም ነገር የሚያስተምር ኡስታዝ ይባላል። ላኪን እኛ እዚህ ማለታችን እዚህ ሩም ማለታችን የዲን አዋቂ ዓለም ወይም ዳዕያ ዳዕዋ የሚያደርግ ማለታችን ነው። እና በሊንግዊስቲክ ዋይዝ ከወሰድነው ኡስታዝ ማለት ለማንኛውም አስተማሪ ማለት ነው እንዳልከው። እሺ፣ ሁለተኛ ነገር ያው የጠቀስከው ሰውን ማምለክ፣ ይህ ትልቁ ስህተት የሚደረገው እስላም ህብረተሰብ ይህ ነገር ነው። እናትህ ደግሞ እውነታቸው ነው፣ እናትህ ያሉት ነገር እውነታቸው ነው። ጥንቁልና ተጠንቀቅ፣ ስሕር ተጠንቀቅ የሚሉት አሁን በስተዋል ይህ ነገር። እንዲያውም እስላሞቹ ብዙ እስላሞች አሉ ስሕርና ጥንቁልና የሚያረጉ መስተፋቀር የሚያረጉ ባልና ሚስት የሚለያዩ ከሸይጣን ጋር ጠጋ ብሎ ብዙ የሚያደርጉት ነገር አሉና እውነታቸው ነው እናትህ። ሁለተኛ ነገር ሰውን ማምለክ እንዳልከው፣ ሼክ ምንድን ነው ራሱ ለመርዳት የማይችል ሰው ራሱ እኔ አንድ ነገር ትዝ አለኝ። በዚህ በጎንቦ ጎፋ ክፍለ ሀገር አንድ ሼክ ነበርና በጣም ሴቶቹ እንደ ጎርፍ ነው የሚመጡ። ልጅ የሌላት አግብታ 10 ዓመት ምናምን የቆያች ልጅ ይሰጣል ተብሎ በቃ ወርቋ የምትሸጥ የምትሰጠው ገንዘብ የምትሰጠው ብዙ በቃ ይመጡና ከዛ በኋላ ልጅ እኮ ዘገየን ምናምን ምናምን ትላለች። አሁን አንዷ ነት ስማርት የሆነችው ሴት ነበረች እና ስትመለከት ጠይቃ ጠይቃ ጠይቃ ለካ ሰውየው ራሱ ሶስት አራት ጊዜ አግብቶ ልጅ የለውም። ይኸውላችሁ እንግዲህ ልጅ አልወለደም ሰውየው፣ ልጅ የሚሰጥ ሰው እኮ ነው። እና እናንተ ሰዎች አለች ለሴቶቹ፣ ይህ ሼህ እኮ እኔ እንዳወቅኩት እስካሁን ድረስ ዝም ብሎ መጋረጃ ቁጭ ብሎ እዛ ጢስ እያጤሰ ጫት እየበላ ልጅ ሰጥ የሚለው እሱ ራሱ ሶስት አራት ጊዜ አግብቶ እስካሁን ድረስ አላህ ስብሃነ ወተዓላ ልጅ አልሰጠውም፣ እንዴት ለራሱ ያላመጣ ለሰው ይሰጣል ብላ አጋለጠችው ማለት ነው ሰውየው። ስለ እኔ አሁን ወንድማችን ሳይንቲፊክ ማይንድ እንዳለው እኔ አንድ ሴት አውቃለሁ በዛ በተወለድኩበት ከተማ ማንኛውም ሰፈር ኢንሻአላህ 5 ኪሎ ሜትር ከሀገር ወጥታ ሰፈር ስታደርግ አንድ ነበር ሼህ የምታመልከው ሼህ፣ እሱ ዱዓ ሳያደርግላት ከሄደች ወዮላት። እና ሁሉ ጊዜ ዱዓ አድርጉልኝ ትላን ትሄዳለች። አንድ ቀን ረስታ ቸኩላ 52 ኪሎ ሜትር ነው ርቀቱ አስመራ በሚባለው ከተማ ወደዛ ሄደችና ከዛ በኋላ በመንገድ ስትደርስ በመንገድ ወደ አንድ ገጠር ለየት ብላ እንደዚህ 45 ነው ኪሎ ሜትር እንደዚህ ስትሄድ ትዝ አላት። ለካሷ ሼኹን ዱዓ አላደረገችም። ምንም እንኳ አልሆነችም፣ ምንም የገጠማት ችግር የለም። ላኪን እንዴ አንቺ ሼኹን ሰላም ሳት ይመጣሽ። ከዛ ተመለሰች ተመለሰች እና እግራቸው ውስጥ ወርዳ ወድቃ ዱዓ ሳያደርጉልኝ ሄድኩ ተመለስኩት ዱዓ አድርጉልኝ፣ ወላሂ በጣም ስህተት ነው። ለአላህ እንደዚህ አትለምነው። ሰውየው እንግዲህ አላሁመ ምናምን ብሎ ሸኛትና ሄደች። ልቧ ከሱ ጋር ተዓላቅ በቃ ግጥም ብሎ እንትን ሆነ እና ያው ሰይድና ጃዕፈር ብን አቢ ጣልብ ወደ ሐበሻ ወደ ኢትዮጵያ ሲመጣ መጀመሪያ ቃል ያለው ምንድን ነው ለነጃሺ? ጃአና ያኒ ሙሐመድ ሰለላሁ ዐለይሂ ወሰለም ጃአና ሊዩኽሪጀና ምን ዒባደት ልዒባድ ኢላ ዒባደት ረብ ልዒባድ። እርስ በርሳችን አምልኮት ከማድረግ ሁላችን ሆነን ለአንድ ጌታ ማምለክ እና ለዚህ ነው የመጣ ሙሐመድ ሰለላሁ ዐለይሂ ወሰለም ይህን ይዞልን የመጣ ብሎ የተናገረ ውስ ነው። እና ሰውን ማምለክ በጣም አሁን በዝተዋል። ይህ ሁለተኛ ነጥብ ነው። ሶስተኛ ነጥብ ደግሞ እኔ እንትን ያለኝ አቡ እብን ጀማል ابن جمال يا ساقين يعني انقديه لا يحب احدكم لا يؤمن احدكم حتى يحب لاخي ما يحب لنفسه. شو الكلام هذا؟ اني ورقه لغزاه متيچه ويم دمو عند قال لغزاه متيچه غنزب السطهم وندمي نهنا نا لانته متودو لينا قال وددك منا من اينت نغغر نو نا طرو ملس نو يسطو مستهن سطين او مستت كونه استنجي اندي لا يؤمن احدكم حتى يحب لاخيه ما يحب لنفسه. مستنستن ني ان نغر تزالني ان نغر سانسا والله درو نو من قالوا عليه وندماش ناتشو هنت وندماش ابابات بنات عند وندماش ناتشو اهون اندنيا وندم قنجو مستا غبانا هنتنيا وندم وددات ي وندمو سيت وددات بتام وددتنا اهون خلاص ሽማግሌ ላከ። ሽማግሌ ወደ ወንድሙ ላከና ሶስት ትላልቅ ሰዎች የተባሉ ናቸው ሽማግሌዎች። እና እኔ ሚስቱ ካልሰጠኝ ታንቄ ሞታለሁ አላቸው። አረ ለምን ትሞታለህ? እንግዲህ ሚስቱ እኔ በጣም ስለወደድኳት ሚስቱ ለእኔ መስጠት አለበት እንጂ እኔ ታንቄ ሞታለሁ፣ ስለዚህ በጣም እንትን ነው ምናምን ብሎ አስፈራርቶ ላካቸው። እነዛ ጅሎች ደግሞ ልብ የሌላቸው ሽማግሌዎች መጡና፣ ግን አንዳንድ ጊዜ ይገርመሃል ወላሂ፣ አንዳንድ ስማርት ሰዎች አሉ እንዴት መልስ እንደሚሰጡ ይገርመሃል። መጡና ገቡ፣ እንደምን ወንድሜ ምናምን ልጄ ምናምን ብለው ሻይ ጠጡ ምናምን። እንግዲህ ያመጣን ነገር ልነግርህና፣ ወንድምህ ነው እና የእናትህ ልጅ ነው የአባትህ ልጅ ነው፣ በጣም ነው የምትዋደዱ። አሁን አንድ አደጋ ወይም ችግር ስለገጠመበት እንግዲህ ችግሩ ደግሞ በአንተ እጅ ነው ያለው፣ አንተ ነው የምትፈታው አለው። እንዴ ለወንድሜ እና በህይወቴ ማልፋለሁ ምንድን ነው አላቸው። ወላሂ እንግዲህ ሚስትህ መናገሩ ራሱ ያሳፍራል አይደለም እንዴ ወንድሞች? ሚስትህን በጣም ስለወደዳት አሁን በቃ ሚስቱ ለእኔ ካልሰጠኝ ታንቄ ሞታለሁ ይላል። ስለዚህ የወንድምህን እንሻላ የወንድምህን ህይወት ለማዳን ሚስትን በቃ ለሱ ስጠው አሉት። ሰውየው እንግዲህ እኔ እናንተ ብንሆን እበሽቃለሁ አባራችኋለሁ እና ምን አላቸው፣ እሺ ምንም አይደለም፣ ይህማ መጀመሪያ የወንድሜ ጥያቄ ነው፣ ሁለተኛ እናንተ የምታህሉ ትላልቅ ሰዎች መጥታችሁ ደግሞ ባዶ እጃችሁ ልመልስ እንዴ? ላለ አይደለም። እሺ ሻይ ጠጡና ሻይ ጠጣቸው፣ ምናምን አበላቸው፣ ሁሉ ነገር ጨርሶ ከዛ መልሱ ነገራቸው። ምንም አይደለም አሉ። ችግሩ በጣም ቀላል ነው፣ በስ አንድ ሸርጥ አለኝ አላቸው። ምንድን ነው? ሶስቱ እናንተ ሶስት፣ እኔ በቃ ወደ ውጭ ወደ ውስጥ ሄደና ሶስታችሁ ተመከረከሩ፣ ተመካከራችሁ የእናንተ አንዲት ሚስት ለእኔ ስጡኝ አለኝ። ተስማሙና ከእናንተ አንድ ሚስት ለእኔ ስጡኝና የእኔ ሚስት ደግሞ ይዘዋት ሄዳችሁ ለወንድሜ ስጥዋት አሉ አሉት። እንግዲህ እኔ ምን ላር እንግዲህ ምን አለበት እብን ጀማል እንዳለው ላ ዩእሚኑ ሓድኩ ሓታ ዩሕበ ሊአኺ ማ ዩሕቡ ሊነፍሲ አይደለም እንዴ? ስለዚህ ከእናንተ ሚስት አንዱ ስጡኝ አላቸው ማለት ነው። ብሎ እንደዚህ ተያይተው እንደዚህ ሁሉም ከቤቱ ገፍትሮ ወጡ ማለት ነው። እና ሞኝ ጥያቄ ነው፣ ሞኝ መልስ ደግሞ መለሰላቸውና አረፉ ማለት ነው። ስለዚህ እንደዚህ ነው የኢብኑ ጀማል እንትን ተዕሊቅ ለማድረግ ነው። ለምሳሌ አንዱ ምን አለኝ ሚስቴ አለኝ፣ ቀኝ ብትላት ወደ ግራ፣ ግራ ብትላት ወደ ቀኝ ነው የምትሄደው አለኝ። ስለ ዲን ምንም አታውቅም አለኝ። ምንም ነገር ስገጂ ብላት በስንት መከራ ነው የምትሰግደው። አሊፍ ብላት ባእ ነው የምትለው፣ ባእ ብላት ታእ ነው የምትለው። እሷ አስቸገረችናልና ግን አንዲት ቃል አለች። ያ ነገር ስል ግን እሷ ምን ትሆናለች? ሙፍቲ ትሆናለች አለ። አክበር ዓለም ፊ ዱንያ ሚስቴ ትሆናለች አለ። እንዴት? ዛሬ እኮ ኸላስ ጨርሸዋለሁና እገሌ ልጅ አግኝቻለሁ አሁን ላገባ ነኝ ካልኩዋት አለ ሱብሓነላህ ሸኸ ልእስላም ኒተሚያ ነው የምትሆነው አለ። እንዲ ምን ነው ለዚህች አዱኒያ ደሞ ዱኒያ እኮ ፋኒያ እኮ ነች። ስንት ወር ስንት አመት ልንቆይ ነው? ምን ለምን አትተውም? እኔ እኮ በቃለሁ። ምንድን ነው ነገ እኮ ልንሞት ነው። ደሞ ዝም ብለህ እኮ ትዳር ማብዛት እኮ ጥሩ አይደለም ምናምን ትመክረኛለች አለ። ወላ የሸክ ልእስላም ኢብኑ ተይሚያ የማናገረው ንግግር ታመጣለች። ከዛ በኋላ እንግዲህ እሺ እሺ ኸላስ እስቲ እናስብበታለን ብዬ ከሁለት ቀን በኋላ ኸላስ ተውኩት እኮ ማግባት ማለት ተውኩት ምናምን ስል ወደ ነበረችበት ጣማማ ኑሮ ትመጣለች አለ። ስለዚህ ቆይቼ ደግሞ ይህችን ነገር ሳመጣ በቃ ምክር ታቀርባለች አለ። በቃ እንዴት ነው አዱኒያ ፋኒያ እኮ ነች፣ አዱኒያ እኮ ታልፋለች ምናምን ትለኛለች አለ። አላኩል ሀል ከዛሬ ደርሳችን እውነት ነው ወንድሞች ከጠቀሱት እኔ ትልቅ ብዬ በጣም ትልቅ ብዬ የማስበው ሁሉ ትልቅ ነው የተማርነው በጣም ትላልቅ ግንድ የሆኑ ናቸው። ግን እኔ እውነት ነው በጣም ልትከታተሉትና በህይወታችሁ ልትጠቀሙት ብዬ በጣም የምገፋው ነገር አተወኩሉ አለላህ። አንተ ዶክተር የዓለምን ዲግሪ በሙሉ ቢሰቅ የፈለገውን ፕሮፌሰር ቢሆን ላይ ሰው ሸይ አንድ ነገር ለማድረግ እንደማይችል ነው። የኩላችሁ ዶክተሮቹ ልጅቷ ልትሞት ነው ብለው ፈረዱባት። ሁለተኛ ያው ባለማዕዱ ሰምታችኋል። ማዕድ ለምን አታወርድልኝ? ራብኩት እኮ የሚበላ ነገር እኮ የለኝም ብሎ እንትን ሲል አላህ ነገር ተአምሩ አሳየው ማለት ነው። ሱብሓነላህ አልዓዚም። እረ እንደዚህ ብዙ ብዙ ብዙ ምሳሌ ነው ያለኝ እኔ ታሪክ ሳይሆን በህይወቴ ያየሁት። ወላሂ አንድ ጓደኛ ያለ ልንገራችሁ፣ እዚህ ፕሮፌሰር ነው፣ አብሮ አደግነን ሁለታችን። በዛ መንደፈራ በተባለው ከተማ ነው የተወለድ ነው፣ አብረን ያደግ ነው። እስከ 12 ግሬድ አብረን ነው የተማር ነው። ከዛ በኋላ ይህን የኤርትራና የኢትዮጵያ እንትን ጦርነት ምናምን ሲመጣ ዝም ብለን ተባረን ወጣን። አንዱ ወደ ሱዳን፣ አንዱ እሱ ወደ ግብጽ ሄደ፣ እኔ ወደ ሱዳኑ፣ ከሱዳን ወደዚህ መጣሁ እንደዚህ። እና በጣም ጓደኛሞች ነን። አሁን ከሀያ ምናምን አመት በኋላ በሳዑዲ አረቢያ ተገናኘን። እሱ ፕሮፌሰር ሆኖ ማስተሬት ዲግሪ በእንትኑ አመጣ፣ ማስተሬት ዲግሪ በሉቃ እንግሊዝያ ያኒ አሁን ዶክትሬት እያደረገ ነው እንትን ለማድረግ ያኒ አሁን በዩኒቨርሲቲ 16 ዓመት አሁን አስተምሯል ማለት ነው። በዩኒቨርሲቲ እዚህ ትልቁ ዩኒቨርሲቲ ያለው እንግሊሽ ቲቸር ነው፣ ፕሮፌሰር ነው። ማሻአላ አሁን ምን ይለኛል፣ በዛ አሜሪካን ዩኒቨርሲቲ ነው የሚማረው የነበረው በግብጽ በካይሮ ወላሂ አለ ጨርሶ ጨርሶ ባዶ ኪሴ ሆንኳ አለ አንድ ቀን። ከዛ ከኤርትራ ገንዘብ እንዳይመጣልኝ ጦርነት ነው፣ ሁለቴ ደግሞ የሚረዳኝ ወንድም ነበረኝ ተባረሮ ወደ አዲስ አበባ ወጣ፣ ከአዲስ አበባ ወደ እንትን ሄደ፣ የት እንዳለ አላቅም አለ። አባቱ ሙተዋል፣ ማንም ሰው የሚረዳው ሰው የለም፣ ሁሉ ተቋርጧል። በቃ አሁን ሰከንድ ይር ዩኒቨርሲቲ የተማርኩ አለ አንድ ቀን በኪሴ 10 ጂኔ 10 ብር ማለት እኮ ነች ቀረች። እሷ ለአንድ ቀን ምሳና እራት ነች፣ ሌላ አትሆንም። ከዛ በኋላ እወጣለሁ እገባለሁ፣ ክፍል ስገባ ቲቸሩ ሌክቸር ሲያደርግ አልሰማውም። ስጽፍ አረብኛ ጽፋለሁ እንግሊዝኛ ጽፋለሁ ብዬ ትግርኛ ጽፋለሁ አለ። ግልብጥብጣለችን አዱኒያ አለ። የሚረዳኝ ሰው የለም፣ በግብጽ ደግሞ እንካ ብሎ የሚሰጥ ሰው የለም። አሰብኩ አሰብኩ፣ ህልና የሞት አለ። ያ ረብ አልኩት። መጨረሻ ያቺ 10 ብር የነበረችው 5 ብር እራትና ምሳ በላህዋትና 5 ብር ቆየች ቀረች፣ ለአንድ ቀን ነች። እኔ ደግሞ 3 አመት ነው እንደዚህ ይቀረኛል እንትኑ ዩኒቨርሲቲ ለመማር፣ የሚረዳኝ ሰው የለም፣ የምበላው ነገር የለኝም አለ። እስክሪፕቶ ግዛ ቢሉኝም ለእስክሪፕቶ የሚያህል ነገር የለኝም። መጨረሻ በቃ 2 ረካ አሰገድኩና አለቀስኩ አለ። ያ ረብ ሰውየው ከኔ ጋር ነው ያለው አሁን አብረን ነው የምንኖረው። ያ ረብ አለ አሁን ማን ነው የሚሰጠኝ? እስቲ ተመልከት እነዚህ ተማሪዎች እንደኔ ናቸው፣ የሚረዳኝ ሰው የኔ ብጤ ሰው የለም እዚህ ለማን ምንድን ነው ማድረገው? ብቻ እንደ እብድ እናገራለሁ አለ። ያ ረቢ ወላሂ አንተ ኸዛኢኑከ ላ ተንፈድ፣ ያንተ መኽዘን ያንተ ሀብት መጀመሪያ እስከ መጨረሻ የሌለው አንተ እያለህ እኔ አሁን እዚህ ትጨነቅ ጭንቅላጤ ስበጠበት በራብ ስሞት ወላሂ ዝም ብለህ አታየኝም፣ ወደ አንቺ ትጠግቻለሁ ብዬ በቃ ስጨናነቅ 5 ብርዋም ሄደች፣ ኪሴ ባዶ ሆኖ አለ። ወላሂ ምሳ በልቼ በዛ 5 ብር እራት የምበላው ነገር የለኝም አለ። እራት ሳልበላ አደርኩ አለ። ለማግስቱ መጣ፣ ራበኝ፣ ቁርስ ለመብላት በጣም ራበኝ አለ። የት ልሂድ? ዛም ዛም ዛም ዛም ቁርስ ሳልበላ 10 ሰገድኩ አለ። ከአስር በኋላ አለ አንድ ሱዳናዊ ነው ከኔ ነው የሚማረው እዛ አለ። አባቱ በአሜሪካ ነው የሚኖረው፣ አሜሪካ ይኖረዋል። በየሳምንቱ ዶላራት ነው የሚልክለከት አለ። አባቱ አሜሪካ ነው የሚኖረው፣ በጣም ትልቅ ዩኒቨርሲቲ አስተማሪ ነው፣ ሁለተኛ ደግሞ የንግድ እንትን አለው፣ በጣም ሀብታም ነው አለ። በየሳምንቱ ዶላራት ምናምን ይልክለታል አለ። አንድ እና አሁን ርቦኛል፣ 10 ሰግደን ቁጭ ብለን ስንጫወት አለ እዚህ ኪሱ ላይ ዶላር ሞልተዋል። እና ምን አለኝ አለ፣ አንተ መሐመድ አለኝ። አዎ አባቴ እኮ ሱብሃንአላህ አጎረፈብኝ እኮ ዶላር ዶላር ዶላር። በቃ የት ነው እንሂድ እስክንዝናና አለኝ አለ። የት ልትዝናና አልኩት። እንዴ ዶላር በዶላር እኮ ኪሴ ሞላ እኮ አለ። ከዛ በኋላ ነገርኩት። ከመዝናናት በፊት ማለሽ አንተ ስለ ጀመርከው ንግግሩ፣ እኔ እኮ ምሳ በልቼ ቁርስም አልበላሁም፣ ምሳም ትንሽ በልቼ እራትም አልበላሁም። ትናንትና ዛሬማ ቀኑን በሙሉ እኮ አልበላሁም ስለው አለ። በዛ በላይ ኪሱ የነበረው ዶላራት እኮ ነው እንደዚህ አወጣና 300 ዶላር እጄ ላይ አስቀምጠዋል አለ። ምን አደርገዋለሁ እኔ አሁን ከሶስት ቀን በኋላ ዶላራት ሊልክልኝ ነው አባቴ፣ እንካ አለኝና ጣለብኝ አለኝ። ከዛ ከመስጊድ ወጣና ሄድ ሱብሃንአላህ፣ ወደ ጂኔ ወደ ፓውንድ እንትኖ የግብጽ ጂኔ ስመነዝረው ማአት ገንዘብ ሆነልኝ አለ። አልሐምዱሊላህ ትንፋስ አገኘሁና በዛ ሄድኩ። ከዛ ነገሩ ተከፈተልኝ። ከዛ ከአገር መምጣት ጀመረ ገንዘቡ። አተወኩሉ አለላህ يفتح أبواب ضاقت إلى آخر اسكما تشرش شاية هذا الجو بر يمي كفتو الله بتشانو يزاري تمرتاجن بزي بتشاب النوات بتقام تنو إن أتناك أتوان دموش إشي أن ممكن أن أن تسويت أي كنيان إن دزي هرجع دو أبارق يقبل لنيال لنيال أرلا إني عندي علم الغيب علىكم ليقبل له يشلال ويم دمو لله غزي ليشغغرو يشلال ويم كذا يبلط انا غير ليسطه يشلال ويم تلك بلا يتصف به قال بلاون انستو يهن نغير ليسطه يشلال ويم الله سبحانه وتعالى يسطها ليسطها انا اقول لكم 100% متاكد يلبه النغير قلبت ارغه لا الله الله ان كلمنكو يسطها جن أستطاعتو شيخ إبراهيم يوسنو يوسنو الله نو أهون كستطاعه متقوده كهنة يازاق يوال نقرو يهين قنزب فلقها أنت قنزب كالستطاعه ليلا نقر كستطاعه أسو ياكال من دمي أمت أكمه من دمي قدوه ياكال جن يستطاعه يستطاعه سلزي الجأ إلى الله الدنيا ستشنكهنة بتقام الدنيا ستبه ماننين يوم شقر ستاقنية اجري وجري روت انا ودا الله برون زكته ولا ترك عسجده ان بهن يا انتن يا درك ما نمسو ساي سما كالله قا دمو كالله ستلمنو زنبل هتانب اندالكواتشو اللهم اتبل انا قاقرو انجي الله كو يسمى قرب كونو لانتي اسمع تلو الله جيتاي اندي اندزي كونو ميلو نبيوش كون دزي نبري ميلوت طيب من نو انقدي ميساتين تاكالاتشو ياتش سيت من دادر رقاج يمش عرشان اقري بزي سيت انتن لزاقاوني اني اونات ينو يهيتشن سيت التماراتشم انفرس مال قباتشم حديثن توحيد مال تماراتشم بات اما حيمنش لكن توحيد واتا ملكتو من ادر رقاجالو باند من درنو اند قجو اللات لبزو امتات بزا قجو بچوانو بتنورو شما قلي سيت نيش لكن كوجوا ازاب دجافو انتنو اهل منامن مريت حالات اندزي اهلا بقالچ يعني تنش دنيش طماطم اندزي منامن بزو نغروش ازا يبقلالونا اسون شطا اهل تغزالچ چاو بربريت تغزالچ لسوا مغبي ميهون تغزالچ بزي عينت لسنت ابت تغزالچ ماتنو اهون يا تنو اتكلتو بمولو بقالي يسوا نو انغدي بزا በደጃፍዋ ያለው ሰፊ መሬት ነው እና ሁሉ በቀለ ድንሽ ወጣ ጥማጥም ወጣ ምን ወጣ ስንዴ ወጣ ሁሉ ወጣና አሁን በቃ ስታየው ደስ ይላል በቃ እንደዚህ አላህ Subhanahu Wa Ta'ala ዝናብና ከባድ ንፋስ አመጣና ድምጥ ማጥዋ ወጣው መሬቱ ልክ በቃ ልምጥብጥ አርጎ መሬት ብቻ አስቀረው አሁን ዝናቡ ሲዘም نفاسو مقبلو سيمتا نقول قول قول قول سيل سماي السوا سمالج انا برتو هونو كبره دوغا زناب سيزم راسوان بمسكوت تنشا وطاچنا مريتوا اند تغلابطاچ اند تغلابطاچ ايچ من عليچو الله تاقالاچو ينو بتام بتام دس يالي سما الله عليچو يفلكون زناب اورد يفلغو يفلكون اگر اطفا የኔ መሬት ደሞ የነርሻ መሬት በሙሉ አጥፋው ግድ የለኝም ያንተ ጉዳይ ነው እሱ ኔና የሚመለከተም ይነገር ولكن اعلم يا الله ان رزقي من عندك جن ما تاقاله የኔ رزق ካንተ ነው መሬቴን አጥፋው ጎጆውን አፍርሰው ከፈለክ ከተማውን በቡሃና በጎርፍ አንጥለቅልቀው እዚህ ላይ እኔ ተቃውሞ የለኝም ይፈልከውን አርግ جن اعلم يا رب ان رزقي كان دسو ميمطا رزق يالنيم كانت نو عليك تسمتاچوالو اندموچ ايمانو انديت اندهونه يسوا تاقالچ ليلا سو ليرزقات اندمايتشل يي نغر نو كنيا يطفاو اندموچ والله يي نطب كنيا طفتوال دعاء ارغ بللو سي الله اندو والله عند ساعات يادرغلها اللهم اغفر لنا وارحمنا وعافنا واعف عنا ايات يا متال احاديث يا متال يدردروال عند ساعات يا لكن الله يقبله ومكنياته بلبو ليلانو ملاسو ليلانو እና የዛሬ ትምህርታችን በምን ወርቅ የሆነ ነገር ወጥተናል ብንል ብዙ ነው። ግን በከፍተኛ የማየው እኔ አላህ ጠጋ ብለህ አላህ ጋር ጠጋ ብለህ የፈለከውን መጠየቅ ይህ ነው ትልቁ ነገር ነው ሙሉ ኢንሻአላህ። እሺ፣ ስለዚህ ደርሳችን በዚህ ይጠናቀቅ። ትንሽ የጥያቄና መልስ በርን ከፍትና ሌላ አስተማሪ ከሌለ ማለቴ ነው፣ ከኔ በኋላ ሌላ ኡስታዝ ከሌለ የአንድ 15 ደቂቃ የጥያቄና መልስ በርን ክፈት፣ ከሌለ ደግሞ ደህና እደሩ እላችኋለሁ። ቅርታ አድርጉልኝ፣ እኔ ወደ በፊት ያልኩ ነገር ልናገር፣ ሁለት ሳምንት ያጠፋኝ በሌላ ምክንያት አይደለም፣ ሌላ እንዳትሰቡ። እንዲያውም ለወደፊቱ ልንገራችሁ፣ እኔ ለወደፊቱ አንድ ፕሪንሲፕል ተከተሉ። ስለ ሼክ ኢብራሂም፣ ሼክ ኢብራሂም በማንኛውም ምክንያት ሩሞችን ለመተው እቅድ የለውም፣ ፍላጎት የለውም። እነዚህ ሁለት ሩም ቀኝና ግራ አይኔ ናቸው፣ እንዲያውም አጅር የምሸምትበት ቦታ ናቸው። በምንም ተአምር እነዚህ ሁለት ሩም አልተዋቸውም። መጀመሪያ የሁለቱም አሚር ነኝ፣ ኃላፊነት አለኝ። ሁለተኛ የሁለቱም ሩም አስተማሪ ነኝ፣ ኃላፊነትም አለኝ። ግን እንዳልኳችሁ መጠባት ይገኛል። መጠባት ታውቃላችሁ፣ እኔ ሳላስበው አንድ ነገር በፊቴ ላይ ከሩሙ የሚያስርቀኝ ለአንድ ቀን ለሁለት ቀን ይገኛል፣ ከቁጥጥሬ በላይ የሆነው ነገር እንደዚህ እንደዚህ። እንግዲህ በተለይ ኢድ አረፋና ኢድ ፈጥር ሮመዳን ሲገባ ብዙ የሶሳይቲ ነገር ኃላፊነት ስለተሸከምኩ በዚህ በዚህ ካልሆነ በስተቀር በምንም አይነት ተአምር ሌላ ነገር እንዳታስቡ። አና ፊ ሩም ወሩም ፊ አና እንሻ አላህ። እሺ፣ ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ተሰማው ያ ጀማ? ኦኬ፣ ጀዛኩም ላህ ኡስታዝ አቡ መሐመድ እንኳን ደህና መጡልን። እኛም በጣም በጣም ነው የናፈቅኖት። ፓልቶ ካለ እርሶ ወላሂ ማዕና የለውም። ስራሀ ሌላ ከዚህ ከጠፉማ አንድ ጊዜ የአባይን ውሃ እንገድባለን ሲባል መስሪዎች ምን አሉ? የአባይን ውሃ መገደብ ካሰባችሁ አሉ በእግር ነው እንጂ እንዳሁን በሌላ ነገር አንገባም፣ በእግር ነው የምንገባላችሁ ሲሉ ነበረ፣ ሲፎክሩብን ነበር እዛ። እና እኛም ኡስታዝ ቀጥታ ወደ ሪያድ ነው የምንመጣው፣ የምን ፓልቶ ከጠፉብን ማለቴ ነው። እና ኢንሻአላህ አይጠፉብንም፣ እሱን እናውቃለን። እኛም እንደማይጠፉብን ያው አንድ ነገር ኡስታዝን መሽጉል አድርጓቸው ነው በሚል ነው እኛም ያኔ ራሳችንን ያጽናና ነው። ሌላ ማይክ ያስኩለት እህታችን ሊማይ፣ ሊማይ አለሽ? ከቅድም ጀምራ ስትጽፍ ነበር። ሊማይ ሊማይ ባዶ ሊማይ እንደዛ ነገር ነበረ። አሁን ቅድም አይቻት ነበር። አለሽ የለሽም? አለሽ። ኦኬ። ሊም አዎ፣ ኡስታዝ በጣም እፈልጎታለሁ ስልኮንም እፈልጋለሁ እያለች ነው። እና ኡስታዝ አንድ ጊዜ ይሄው እዚህ አለው ብላ አው ብላ ጽፋለች። አንድ ጊዜ ፕራይቬት ያናግሯት፣ ያ እንዲያናግሯት ነው ማይክ ያስኩኝ። ጀዛኩም ላህ አልፍ ኸይር። ማይክ ፍሪ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከፕራይቬት እስከሚመለሱ ድረስ እኛ እንጠብቅ ወይስ ምን ይሻላል? ሼክ ኢብራሂም አሉ ሩም ውስጥ? ኦኬ፣ ይሰሙኛል? ያ ቀጥላለሁ። ጊዜማ እንደዚህ ማይክ ይዤ አይ ዶንት ዋና ዌስት በስንት ታይም ይመጣ ማይክ። አሁን ነው የገባኝ እኔ ሼክ ኢብራሂም ሲሉ ድምጾትን አስታውሳለሁ። የሆነ የዳዕዋ ሲዲ ላይ ሰምቼዎት ነበር የዛሬ ስንት ዓመት ይሆናል። አንዱ እንዲያውም ቶፒክ ምንድን ነበር? የማይቀር ጉዞ። እርስዎ ነው አይደለ? የእርስዎ ድምፅ ነው። የስ የስ፣ አገኘሁት። አልሐምዱሊላህ። ኦኬ ኦኬ። ዋው በጣም ስሞል ወርልድ፣ በጣም ይገርማችኋል። አይ ኔቨር ኤክስፔክትድ። ያ ሳዳምጥ ነበር እሱን ሊንኩ አለኝ እና አልሐምዱሊላህ። እና መንደፍራ ደግሞ ሲሉ አሁን ገባኝ ወዲ አዲ እንደሆኑ ማለት ነው። እኔ አዲስ አበባ ብወለድም background is from the same place. Ireland, Imran. Yes. አንድ ነገር ያጋጠመኝ ነገር ሼር ላርግና ከዛ በኋላ አንድ ጥያቄ መጠየቀዋለሁ። ምን ሆነ መሰላችሁ? This weekend ለኢድ በግልና ረድ ሄደን አሚቼ ምናምን ይላሉ። እኔ ግን ድሮ አሚቼ ፋይን፣ አሁን ግን አመመስልኝ ነው። አሚቼ ደግሞ የመኪና ስም ነው አይደለ? እኔ በሰው ተሰራ አልፈልግም ነው። So in any case ምን ሆነ መሰላችሁ? በግልና ረድ ሄደን this weekend እና አልহামዱሊላህ ብዙ ፋሚሊ ነበርን እዛ። እኛ በግስናርድ የኛ ምናርዳቸው በጎች peaceful ነበሩ፣ ሰላም ናቸው። ስናጋድማቸው ለጥ ብለው ይተኛሉ። በጣም ናይስ ነበር። ከኛ በኋላ የጋና ተወላጆች መጡ። ሙስሊሞች አይደሉም፣ ስጋ ብቻ ለመብላት ነው የመጡት። ሳክሪፋይስ ሊያደርጉ አይደለም። ኦኬ። እና እነሱ በጉን ይዘው እዛ ተሸክመው ሲሄዱ እነሱም ይዟቸው በጎች በሙሉ ይጮሁ ነበር። በጣም ጮኸታቸውን ለቀቁት። እኛም ዞር ብለን ስናይ ገረመን። ቴ ወስ ጎናን ለምንድን ነው የእኛ በጎች ማይጮሁት የእነሱ ማይጮሁት? ዩ ኖው ዊ ጋት ኮንፊውዝድ። እና በጣም ይገርማቸዋል። እነሱ በግ ካረዱ በኋላ የእኛ ሙስሊም ብራዘር ነው ያረደላቸው። ስኪኑን የበጉን ቆዳ አይገፉትም፣ እዛው በእሳት ያቃጥሉታል። እና አሁን ገባን ለምን እንደሚጮው። we were like first ለአላህ ተብሎ አይደለም እነዚህ በጎች ሳክሪፋይስ የተደረጉት። ሁለተኛ you know ስራቸው በሙሉ በጣም የሚደብር ስራ ነው። እና በጣም ይገርማቸዋል animals እንደዚህ react ሲያደርጉ ማለት ነው። ይሄ አንዲያ በጣም ይገርመኝ this weekend fresh ሆነ ጭንቅላቴ ላይ ያለ ኢንፎርሜሽን ነው እንግዲህ ሼር አደረኩት። ሁለተኛ ሼክ ኢብራሂም አሉ እየሰሙኝ ነው። አንድ ጥያቄ ያለኝ ከዛ በኋላ ቶሎ ማይክ ለቃለ። ኦኬ። ይህን ጥያቄ ምንድነው መሰሉት? አሁን ለምሳሌ በዲንን በጣም ከሚከታተሉት ወንድሞቻችን ስንጀምር በጣም እንትን ማለት ጸባይ ይታያል። እኔ ያየሁት ነገር አለ tolerant alam hon. You see what I'm saying? But I'm serious mohon. So when indeed no, you know what I mean? Any like when I read or when I hear the story like Imam Malik, the four biggest imams, yeah, yenasu tsabay aitayim bahonu ballo usually a lot of Muslims. Alam sali lengarut and gizi. አንድ ሩም ውስጥ ገባው እና አንድ ሩም ውስጥ ገባ በጣም ደስ ብሎኝ ነው የገባሁት። እና ምክንያቱም ልስቁት ይችላልላችሁ፣ እኔ ግን this is really on a life ያጋጠመኝ ነገር ነው። ዋሌቴ ጠፍቶ ነበር እና ዋሌቴ ሳገኘው በጣም በጣም ደስ አለኝ። እና የኔን ደስታ ደግሞ you know አጥቶሪ ነው ሌሎችም ለኔ የሚደሰቱልኝ መስሎኝ ነበር። ትልቅ ጭንቅ ነው ከተከሻ ያወረደው። ኦኬ። እና እዛኔ በብዛት ሄድ ነበር እዛ አንድ ሩም ውስጥ። እዛ ገብቼ ስለ ዋሌት እንዳገኙኝና እንደተደሰትኩኝ ደስ ብሎኝ ስናገር አንዱ መጥቶ በቃ ኔጌቲቭ የሆነ ነገር ተናግሮ just killed my mood you know I never go to that room። ከዛ በኋላ በቃ እዛ ሩም ውስጥ በፍጹም አልገባም። እኔ ደስ ብሎኝ እንደዚህ ስል እናንተ እንደዚህ ትዊት ምታረጉኝ ብዬ ማለት ነው። ሶ የኔ ጥያቄ ምንድን ነው? ሐረር አር ዩ ነርቨስ ወይስ? ኦኬ ኦኬ፣ ምንም ችግር የለም። በቃ ማይክ ለቃለሁ። በጣም ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሳይንቲፊክ ማይንድ ለምን ማይክ ለቀቅ? ማይክ ልቀቅ ያለ ሰው አለ? على كل حال ني طياقه جبتوኛል በተለይ የመጨረሻው ጥያቄ አሁን ያልከው ነገር መሆን የሌለበት ነገር ነው عند مسلم داعية يعني الله سبحانه وتعالى بالقرآن نزهنا يعلن ادعو إلى سبيل ربك بالحكمة والموعظة الحسنة. نعم بتروت أباي ولو كنت فظا غليظ القلب لانفضوا من حولك. لنبياتشن أنت أكاننا أنت بتعام رف سو بتهون نركو صحاباتشو بمولو كانت يششو نبر. لكن وإنك لعلى خلق عظيم أبايه بتعام مرت أن ورك يهونو تأباي سنسات أنهجن هول سو بك عند زم عند تنو عند نبنو ودان تنتني قربنا انتني قالوا الله سبحانه وتعالى بقرآن بحديثهم إنياني مكروا من دنو لكريستياني هون لإسلام ليهودي ميهون لأرميني لمن ننيهم سو بتأباينا بديسيبلين دعوة عند النار جنو يتهززنو جن عندن بسويش ما درجت درجت إسلم الناون انتن لما لثاي تشالم يسو يقل سرانو يقل تصرفنو يسو يمتأيك بث قدينو دمو اندزي دمو مهون على بثنجي هل سو أبايو بتأم طري هونو بترو دعوة ما درج هل سو لي هون أي تشلم عندو ميا بلاش عندو ميا استكاكلنو ونقدي الدنيا بزينو يملا شونا جن بمسرته إسلمنا يعززن بحكمنا بموعظة بديسيبليننا بطرط أباي يتشالكنا شلا يالك بزي أنا دعوانو الله سبحانه وتعالى يعززن اندزي باينو رما يو نبياتنا صلى الله عليه وسلم إن شاء الله نبي بهونم رسول بهونم أباي باينو راتشو نورو صبر باينو راتشو نورو يهن دعوة زي درس أي درس من البر سلزي ولو كنت فظا فظ مالت كبات سو يما يدفر يما يياز زنبلو جلفي هونو فظ مالت تقال لك فظ زنبلو يعني يما يقباب باسو ولا دلم اشوه يونا سو اندزي بتنور نرو علي ولو كنت فظا غليظ القلب لبهش أكان لك من لبلاش يعني يما يقباب بالب بينوره نرو لم فض من حولك النزيه كان تقال له بعد روج بمولو كان تيشيشو نبر. ولكن الله سبحانه وتعالى نبيات صلى الله عليه وسلم بفكرنا يعني الناس أحشو إن داهم علماء شو من قالوا علماء شو قالوا من دنا ومستيروا قالوا ما هو السر سر النبي صلى الله عليه وسلم يعني بتكيت أمتات نبيات صلى الله عليه وسلم يا فارساويان مريت يا روماويان مريت اسكا ساوث افريكا اسكا تيب نورث امريكا اندزي اسكا تشاينا اسكا هند بتقيت امتات بنبياتنا صلى الله عليه وسلم ابو بكر بعمر بعثمان بعلي بنزي امس سوتش يا لمن عند ثلاثنيا بسلمنا قطر سن لياس غبوت يشالو واناو مستيرو مندنو بلو سي برمروت علماءچو قالوا هو الحب فكر نوالو نبياتنا لصحاباوچو فكر بلباتشو وست أسقبو صحاباتشو دمو لنبياتش ونبياتشن لب دمو فكر أسقبو بزيه فكر تاك اللاتشو عندو صحابي من إلال والله عليه بمدينة سنكمت كنبياتشن ينبرن صحابي وش بمولو كوناتشو من إلو نبر نبياتشن كريبلاي مودو سو يلم إلال يقباتشو هنگر وندموش إذا لم سالي رمو استلم سالي ولت متوام ساكالة شيخ إبراهيم إنهم بتشان مودو إلال لم سالي أم عبدين دزي تلالج زوري لنا أنس من إلال دي إني عند شيخ إبراهيم مودو شيخ إبراهيم لأن بتشان مودو إلال لمن له لا تشوم يفكر تن عند تارجن دم سرتش أو فكره شلو تاكلن إيان داندو من إلال لأن بتشان مودو إلال صحاباتو اندزي نبرو عندو ستايقو اندي كان يبلط يمودو نبياتشن يلم يلالو ليرا ستايقو ارا كان يبلط يمودو يلم مكنياتوم نبياتشن سطوتا سلاللاچو صحاباتو بمولو اندي تارغو اندميودواچونا صحاباتو دومو لنبياتشن اندي تارغو اندميوداچو بيه نو مستيرو ينبرو علو فكر صبر تيغست ديسيبلين تاقاللاچو انداند صحابا نبرو عندن قريشوش نبرو بمكة بمدينة مراسو عندن كفاروش نبرو دعوة سايد درق اللاتشو ወደ እስልምና ይገቡ ነበር በምን በሰሐባዎች አካሄድ አለባበሳቸው አነጋገራቸው በንግድ ያኔ ንግድ ሲነግዱ ምንም አይነት ዙልም የለም ምንም አይነት ውሸት እንትን የለም እና አገባባቸው ጠባያቸው ዲሲፕሊናቸው እንደዚህ ሲያዩ አረ ይሄ ነው ዲናቸው አው ቀጣይ ገባሮ ወደ እስልምና ዳዋ ሳይደርጉላቸው ይገቡ ነበር ስለዚህ ወንድሜ ሳይንቲፊክ ማይንድ አንዳንድ ሰዎች እንደዚህ አይነት አደብ ቢስ ቢሆኑ እስልምናው በዚህ አትገምተው እስልምናውና ይህ ሰውየው ሰማይና መሬት ነው ያለው ማለት ነው እሺ ማይኩ ለኡሙ ሪሃና السلام عليكم ورحمة الله وبركاته أستاذ يعني تياك إدامو ودون بتملكتناو نا أهون سرابوت أهون يودو بمادر قبت كزي كالسي كال لبس كوين كالسي كال لبس كاو خوف فادر قالو جغري لبن يمكن كالسي بمالادر قبت كزي اندهنو اگرين انت لاي سكلو ودو مارد كني سلام ماي مچ منارا قالو وهاب جين بدن بارت ابنا اگرين بدن بارت بوالو جي بارت ابو وهام عالتناو نا አቶቼ መሐለም ይሄ እግሬ ጀርባም ይሄ ቁርጭምጭሚቴም ሁሉ ቦታ ብቻ ውሃ እንደነካው እርግጠኛ ሆናለሁ ግን እንደዚህ በውሃ ያራስኩኝ ማድረጉ ትክክል ነው አይደለም እሱ ትንሽ ሁሉ ጊዜ እንትን ያደርገኛልና ሌሎች ሰዎችንም ጠይቄ ብዙ መልስ ስላላገኘው ለትችን ክሊር ቢያደርጉልኝ ኡስታዝ ጀዛከላሁ ኸይራን እሺ መልሱ ከኔ ሳይሆን ከቁርአኑና ከሱና ይገኛል من إلى الله سبحانه وتعالى يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم فاغسلوا تملكتوا فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين يعني اغسلوا أرجلكم إلى الكعبين اتأبونا ويعلو أهون قل لك انت سباسبا ما تأب من مالتنا وبنر በላንጉዌጅ ይሁን ወላ በልምድ ይሁን በእንትኑ ማጠብ ማለት ግራ እጅህ እዛ አስቀምጠህ ውሃ ያፈሰስክ እግርህን ያሸህ ስታጥበው እሱ ነው ማጠብ የሚባለው አሁን አንቺ ያደረግሽው ግን ልክ ዘይት እንደ መቀባት ነው ያደረግሽው አይደለም እሺ ይህማ ውዱእ ሊባል አይችልም ግን አንድ ቃል ጠቅሰሻል ስለማልችል ነው አልሽ እንግዲህ የማትቺ ከሆነ በተየሙ መስገድ ነው ወይም የማትቺ ከሆነ ውሃ እያፈሰስሽ ሙምኪን ሌላ ሰው ሊያጥብልሽ ይችላል ወላ እንደዚህ አልሙሂም ማጠብ ነው እንጂ ማሸት አይደለም ማሸት ለንትኑ ነው ለካልሲና ለሹራብ ብቻ ነው ስለዚህ የምታደርጊው ነገር ውዱእ ሙሉ ውዱእ ሊያደርግልሽ አይችልም የማትችልበት ምክንያት እኔ አላወቅኩም እስከ ምንድን ነው የማትችል ደግሞ አላወቅኩም ወላኪን ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ እተቁላህ መስተጣዕቱም يعني الله المجازات تانقه ويم تدبدبه ويم تشجره سايون يمتتشلوت نجر ايا درغاچو عباداون اكناونو قالو وضوء يمتشل وضوء كليله دومو بافر ارغو تيمو ميارغال ولكن عند نجر الله هته لمثاله عند سو اجو كتسبره باجو سبرات قالو كطاتو جمرو اسككندو لاي ስብራት አለውና በጨርቅ ወይም በፋሻ አርገው ተቀለሉት እዚህ ላይ ወሃል ያጥበው ስለማይችል ልክ አንቺ እንዳደረክሽው ቀኝ እጁ በውሃ እርጥብ ያርጉና መስህ ያደርጋል እዛ እጁ በሙሉ ይዳብሰው እንደዚህ አበስ ያርጋል ይሄ ይሆናል ላኪን እግርሽ ተከፍቶ ያለ ውሃ ማፍሰስ ነው የደረሰው ይደርሳል ከዛ ያልደረሰው ደግሞ በእጅሽ አርገሽ ልታደርስለት ይችላልሽ نعم معك فري السلام عليكم ورحمه الله وبركاته يا جماعه انا استاذ انا متيق مفلقه استاذ عند سو طياقي طيقي لين بلوي نو هي طياقي هي سو بلبس سفينه يتدادر سو نو نا مسفات لبس مسفات ايو ليلى استاذ طيقي نبرنا ياو كلكل نو جن بزو غزي انزي اطاطر لبسوت ميسفا كهونه ክልክል ነው ያው ማለት አጣጭር ልብሶች ያው በሙስሊም በኛ በእስልምና ያው የተከለከለ ነው መልበስም ሆነ ማለት መጠቀሙ ማለት ነውና ይሄ እንዴት ይታያል በዲኑ ኡስታዝ እና ያው ከገባሁት ኢንሻአላህ ኡስታዝ ይሄ ነው ጥያቄ። አጣጭር ልብስ ማለት ልብስ መስፋቱ ሙሉ በሙሉ ክልክል መሆኑ እንዴት ይታያል? ለምሳሌ አሁን ሰውየው አጣጭር ልብስ የሚሳፋ ከሆነ ወይ ዲንን የሚላል ለዲኑ የሚያስፈልግ ልብስ ብቻ መስፋት አለበት ወይስ አጣጭር ልብስ ቢሰፋስ ያው የሌሎች ካፊሮች ብዙ ጊዜ መተው ያዙታል ምናምን ነገርና እሱን ለመጠየቅ ነበር ኡስታዝ። እና ይሄን ጥያቄ ሰው ጠይቅልኝ ብሎ ነው። ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ጥያቄው እንደገባኝ አንድ ሰው የሴት ልብስ አጭር ልብስ መስፋቱ ማለትሽ ነው? የስ ኦር ኖ በኢንስቲ አውራዋን የሚያሳይ አጭር ልብስ ሰፍቶ ያኒ እንዲሰጣትና ከዛ በኋላ ከሷ ገንዘብ መውሰድ አይደለም? እሺ በጣም ክልክል ነው ይሄ ነገር። አላህ ስብሃነ ወተዓላ ምን አለ በቁርአን? ወተዓወኑ አለል ብር ወተቅዋ ወላ ተዓወኑ አለል ኢስሚ ወልዑድዋን። እጃችሁ አታስገቡ በመጥፎ ነገር በማዕስያ ነገር እጅህ አታስገባ። ሸሪክ አትሁን ረጂ ያኒ እዛ እትረዳዳ ከነሱ ጋር። ስለዚህ አንተ ሰፊ እሷ ትለብሳለች። እዚህ ላይ አጭሩ ልብስ ራሱ ሐራም ስለሆነ አንተ የምትበላው ገንዘብም ሐራም ሊሆን ነው። በል ሁለት ወንጀል ነው የምትሸከመው። አንዱ አላግባብ ገንዘቡ መውሰድህ ነው። አጭር ልብስ ለምሳሌ መጠጥ ሽጦ የሚያገኘው ገንዘብ ሐራም ነው። ይህም ራሱ ሐራም ልብስ ሰፍተህ መስጠቱ ይህ ሐራም ነው። ሁለተኛ ነገር ደግሞ እሷ ለብሳው ስትሄድ በዛ በወንጀል አንተም እጅ አስገብተሃል። በጣም አደገኛ ነገር ነው። ብዙ ነገር የሚሰፋ አለ። ረጅም ልብስ ስፈር የሚያስፉ እኮ ብዙ አሉ። የነሱን ልብስ ሰፍተ እረፍ እና ግን ልብስ ሰፊዎች በሙሉ አሁን በሀገራችን ያሉ አጫጭር ሱሪ ምናምን ሚኒስክር ምናምን የሚሰፉ ናቸው። አይታወቃቸውም ግን ሐራም መሆኑን لأن الإحساس تبلد اندزي بتلو ميسك بحال ونت ونت انتكو حرام كونو اندزي بتلو سامنتي سك بحال اليوم يبار رحال كذا بوتاو اي قباو او نمسالي نزا موليد يمي يادرقو سوچ دبي يادرقو چاتي يقولو نبي نبي نبي نبي يالو هو هو هو سيلو يمي يادرقو هده هزا تنش عرف سيلو وندموش شيخوش وندموش اندزي የምታደርጉት እኮ በቃ ከሱና ያወጣ ነው ቢድዓ ነው ብትላቸው አንገትህ ብቻ አስቀርተው ቦዲ ነው የሚሰጡ። አንገትህ እዛ ነው የሚያስቀሩት። ስለዚህ እውነቴ ነው አይገባቸውም ይህ ነገር። ላኪን ሐራም ነው። እህቴ አንቺም አጭር አትልበሺ ያኔ ትለብሻለሽ ማለት አይደለም። ሴትም አጭር መልበስ የለባትም። ያ የሚሰፋውም ራሱ ተባባሪ ነው። ናም ማይክብሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ሰማ ኦኬ ኡስታዝ፣ የኔ ጥያቄ ለምሳሌ ወላጆች ወይ እናት ወይ አባት የማይሰግድ ካለንና ከሞቱ ወለዱ ሳሊህ ካላቸውና ያ ልጆች ዱዓ ወይንም ሀጅ ካረጉላቸው ይበቃል ወይ? እንዴት ነው በዚህ ላይ እስቲ ኡስታዝ ምን ይላሉ? ሰላም አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። እሺ ከዚህ ጥያቄ በኋላ የኢብኑ ጀማልና የኡሙ ዓድል አርገን ኢንሻአላህ ከዛ ይጨርሳል። ኢንሻአላህ ቅርታ አርጉልኝና ይሄን ጥያቄና ሁለት ጥያቄ ኢብኑ ጀማል ነው ማዓድል ከዛ በኋላ እንግዲህ ተዋቸዋለሁ። እሺ እህቴ አንድ ነገር አለ። አላህ Subhanahu Wa Ta'ala ምንድነው የሚለው? ወላ ተዚሩ ዋዚረቱ ወዝረ ኡኽራ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ። تمام አላህ የሰራው ስራ ይዞ የሄደው ሰውየው በዛ ነው የሚፈረደው እንጂ ሰውየው አይሰግድም ብለሻል። አይሰግድም የሚባለው ቀራሱ كثير من العلماء يرى ان تارك الصلاه كافر كافر ايش معنى كافر؟ خارج عن المله خلاص كفر ارتد كسلمنا يوطى سو نو يمايسجد سو بتلي قرسو يمايسجد سو ممكن عند عند سو يلنيال ايه ሰላት አልወጀበም ብሎ የካደ ነው እንጂ ምናምን ቢለኝ፣ ሰላት አልወጀበም ብሎ የካደማ ቢሰግድም ካፍር ነው። ተግባባን ወንድሞች? ሰውየው ይሰግዳል። አምስት ወቅት በጀማዓ ነው የሚሰግደው። አንድ ሰላት ተክቢረተል ኢሕራም አያሳልፍም። ግን ሰላት እኮ ዝም ብለን ነው የሚሰግደው እንጂ አላህ እኮ አልፈረደውም ካለ ሀዛ ካፍር ቢሰግድም። ስለዚህ አሁን አባቴው አይሰግድም። ኢንሻአላህ በየወሩ መቶ በሬ ቢያርዱለት፣ በየአመቱ ዑምራና ሐጅ ቢያደርጉለት ማያንፈዕ አበደን። ይህ እንግዲህ ካፊር የተባለ ነው። ታርከ ሰላ ካፊር ብለን እኔም በዛ ነው ማዘነብለው። ምክንያቱም አሐዲስ ከፊራ ጀደን ቱከፍር ታርከ ሰላ አምደን። ጠይብ ታርከ ሰላ አይከፍርም ብንልም ነቢያች ዑለማዎቹ ምን አሉ? ታርከ ሰላ ያኒ በከሰል እና በንትን የተወው ሰው እነዛ አይከፍርም ያሉ ሰዎች ምን አሉ? ይሕሸሩ መዓ ፊርዖን ወሃማን ወኡበይ ብን ኸለፍ ወቃሩን ወአምሳሌ ከነ ፊርዖን ከነ ሃማን የእሱ አማካሪ ማለት ነው፣ ከነ ኡበይ ብን ኸለፍ እና አቡ ጃህል እነዚህ ከነዚህ ጋር አብሮ ነው ወደ አርድ አልማሕሸር ወደ ጀሃነም መግባቱ አይቀርም። እንግዲህ ጀሃነም መግባቱ ታርከ ሰላ አይቀርም። እንዲያውም ሚሊዮን ቢሊዮን መላይን ሰነዋት ተቀቅሎ ነው የሚወጣው። ይህ ምን ነው? እነዛ ታሪከ ሰላ አይከፍርም ያሉት ሰዎች ጀሃነም እንደሚገባ ያኑ ጀሚዕ ቁርአን ሱና የሰበተው ነገር ነው። ስለዚህ አይጠቅመው ወንድም ወንድሞችና እህቶች፣ አመልህ ካልሆነ ሌላ አይጠቅምም። ግን አንድ ሰው በስቲቃማ ከሞተ በጥሩ እስልምና ከሞተ ሰላቱን እያደረገ ከዛ ጭማሪ የወላጆቹና የአባቱ የእናቱ የጓደኞቹ ዱዓ ሰደቃ ዑምራ ሐጅ ሁሉ ይጠቅመዋል። ወላኪን መሰረቱ የተበላሸ ግን ልክ ምንም ነገር አይጠቅመውን እላለሁ። ኢንሻአላህ ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ፕራይቬት ላይ ልኬልዎት ነበር ጥያቄው። ሰሞኑን አንድ የተጠየቅኩት ጥያቄ ነበር። ትንሽ እንደዚህ መርከብ ላይ ለሁለት ወር ምናምን የሚወጡ ሰዎች አሉ፣ አንዳንድ ጊዜ በስራ ምክንያት እና አንድ ጊዜ ከወጡ ከአንድ ወር በላይ ቆያሉ፣ እስከ ሁለት ወርም ሊፈጅ ይችላል። በሸሪያ ይሄ ነገር ሰላትን ጁምዓ የለም፣ ያን ሁሉ ጊዜ ጁምዓ ሰላት አለመስገድ በስራ ምክንያት በሸሪያ ይፈቀዳል ወይ? እንደገና በዛ ጊዜ ሁሉ ውስጥ ጀመ ወቀስር መስገድ ይቻላል ወይስ ከሶስት ቀን በኋላ ሁልጊዜ ሰዓቱ ተጠብቆ ሰላቱ መስተገድ አለበት ብሎ ነው የጠየቁኝ። ይሄ ጥያቄ ትንሽ ሰፋ ያለ ስለሆነ ነው እና እሱን እንዲመልሱልን ነው። የመጀመሪያው የሰላቱል ጁምዓ ሁለቱን ወር ሙሉ አይሰገድም። ሁለተኛው ደግሞ መደበኛ ሰላቶችም ቢሆኑ ሁለቱን ወር ሙሉ ቀስር ማድረግ ይቻላል ወይ ነው ያሉት። ይሄንን እንዲመልሱልኝ ነው። ማይክ እሺ። ጥሩ ጥያቄ ነው። ግን እኔ አሁን መጀመሪያ በሞራልና በእንትን ነው መልስልኝ። ወደ ሸርዑ ሳንገባ ማለት ወደ ይሆናል አይሆናም አሁንም ከመግባታችን በፊት አቁሉ ለከ አኺ ኢብኑ ጀማል ኡፍን ሊዓመል ከሰላተ ልጁምዓ የሚያስርቅህና በሆነ ባልሆነ ጀምዕና ቀስር የምታደርግበት ሰፈርና ስራ ከኛ ይራቅ ነው የምንለው። አዱኒያ አልጠበበችም። የሰውየው ይህን ስራ ትቶ ሌላ ስራ ሊያገኝ ይችላል። ለምን አጨናነቀውና ዲኑን ሽጦ ዲኑን አበላሽቶ የሚሰራበት ምንም ምክንያት የለውም። ለሁለት ወር ሰላተ ልጁምዓ አይሰግድም። አንዳንድ ጊዜም ሰላት ሊያሳልፍ ይችላል። አንዳንድ ጊዜም ሰላት ጀምዕና ተቅሲር ሊያደርግ ይችላል። ይህ ነገር ህይወቱን በሙሉ እንደዚህ ያድርጎ ካሳለፈ ይህን አይነት ስራ ዲንን የሚነካ ስራ ወላሂ ከጥቅሙ ጉዳቱ ይበዛል። ስለዚህ እኔ የምመክረው መጀመሪያ በምክር ልጀምርና ይህን ስራ ትቶ ደሞዙ እንኳን ዝቅ ቢል ጤናማ የሆነው ደሞዝ ጤናማ የሆነው ስራ አምስት ወቅት ከጀማዓ የማይለይ ደግሞ ጀማዓ ሊሰግድ አይችልም በመርከብ ሆነ ሁሉ ካፍር ምናምን የተሰበሰበበት ነገር። ስለዚህ ከጀማዓ ከሰላተ ልጁምዓ ከሰላቱ አምስት ወቅቱ በየቦታው መስገድ ከሁሉም ልቀለቀ ለምን ደሞዝ እንዲያገኝ ስራ እንትን እንዲል ላ ይህ ነገር እውነቴ ነው። ፈትዋም አያስፈልገውም። እኔ እውነቴ ነው አንድ ቀን ሙሉ ስራ ያኒ ሰላት የሚያሳልፍልኝ ስራ ለምን አይቀርም ያኺ ምን አደርገዋለሁ ስለዚህ የሰውየው በአደገኛ የሆነው ነገር ነው ያለው ስራ መተው አለበት ወላኪን ይሆናል አይሆንም የሚለው ነገር እንግዲህ በመሰረቱ ከሄድን አልሙሳፍር ይቀስር ወይጅማ تمام ايو جمع في الطريق لما قلت كونه جمع يا درقال جمع التقديم والتاخير وزه كهده دمو له له تور بيهونم تسافر سكون درس يعني قصر لسجد تشلال مع ان العلماء اختلفوا العلماء اختلفوا سجن بمنجد سلال لما عليه نو جن كزي هدو لندن واستقبت سفارين بلو له تور بتام تنالو عند العلماء شو اردت كان بيتش نو يوصلوت አንዳንድ ዑለማዎች كما هو في الاحناف አስራ አምስት ቀን ከዛ በላይ እቆያለሁ ብሎ ንያ ካደረገ ሙሳፍር አይደለም ሙቲም ነው كما يقول الشيخ عبد العزيز بن باز አራት ቀን ከሆነ ደግሞ يعني مسافر አይባልም ولكن يقول الشيخ محمد صالح بن عثيمين رحمه الله عليه يقول السفر مطلق ይላል ምንም دليل የለንም አራት ቀን 15 ቀን ብለን ቀይደው አንችልም ይላል ያም ሆነ ይህ የዑለማዎቹ ኺላፍ ስላለበት እንግዲህ እሱ በህይወቱ አይደለም ሁለት ወር ብቻ እንትን የሚሳፈረው አይደለም እሱ የሚሳፈረው በየአመቱ ሁለት ወር ሶስት ወር የሚያጠፋ ከሆነ ለሰፈር ተብሎ ሰላቱም ጀማዓውም ሰላት አልጁምዓ የሚያጠፋ ከሆነ እውነቴ ነው እኔ ሀዛ ኸጠር ኸጠር ጅደን በህይወቱ በጣም ኸጠር ነው እና አያስደፍርም ምንም አይደለም ይቀጥል ለማለት አያስደፍርም ይህ ነገር فيه قلنا فيه اشياء كثيره بتنتنا ما وقع لبن نجر عليه سلازي انا اتوقف في فتوى هذا السؤال مكنياتهم السراسو بتايقاي نرو كله هنتا ونا انتنو بدن بايتشي لا قتلبت طرونو لما لا تشال نبر ويم دمو لا هي نجر اي هون لما لا تشال نبر لكن بدفناو اندزي خطر اندالو اقاله يسويو سراو متو اندالبت መተው በመተው አረጋግጣለሁ በዚህ በዚህ አርጎ ዲኑን የሚነካ ነገር ስራ አይበጅም ይሄ ነገር እሺ በህይወቱ ካለ የሚገኝ ከሆነ ግን በፕራይቬት ብጠይቀኝ እኔ ነገሩን አይቼ እንትን ላረግ ይችላል እሺ ማይክ ፍሪ السلام عليكم ورحمه الله وبركاته السلام عليكم اوكي جزاكم الله خير عيد مبارك لهلاتكم الله انكم بسلامه درسن الله بسلام عامت عامت يدرسن ان شاء الله استاذ يني طياقي مسجد اهو لمثالي بمندي بغزي عند عند غزي صلاه ما نو جماعه وجمره يقيان صلاه امام جمره يقيان انا ለምሳሌ ሁለት ረካዓ ሰግደን ቆየን ሁለት ረካዓ ከሱ ጋር ሰግደናል እሱ ያሰላመታል አሁን አብሮን ካለው ሰው ጋር ሁለቱ ረካዓ አብሮን ከመጣ ሰው ጋር እንዲ አንዱን እንደ ኢማም አርገን መቀጠል እንችላለን ወይስ የየራሳችን ነው መጨረስ ያለብን አሁን ለምሳሌ ባለፈው ስለገጠመኝ ነው ኢማሙ ሰላመተ ከዛ አብራኝ የነበረችው ከነጋ እኔ እንደ ኢማም አርጋ ቀጠለች እና ይሄ ይቻላል ወይ ወይስ ለየብቻ ነው ሁለተኛ ጥያቄ ያለኝ ከፈቀዱልኝ እንጠይቃለን ኢንሻአላህ ማይክ ፍሪ እንዴት ይሆናል ይሄ ነገር ለምሳሌ እኔና አዝሚን እብኒ ጀማል እና አቡ አኒስ አንድ ኢማም አርገን እንሰግዳለን አይደለም እኔና አቡ አኒስ ከኢማሙ ጋር ጀመርኩና ጀመርና ከሱ ጋር ጨረስን ሰላም ብለን ወጣን አዝሚን እና ለምሳሌ አኺ ፊላህ ሁለት ረካዓ ቀረባቸው ተነሱ አሁን አንዱ ኢማም አንድ ማእሙም ሆኖ ሊሰግዱ ይሄን ታይቶ ማያቀም ተሰምቶ ማያቀም ወላ በሐዲስ ማላ ነበብንም በቁርአንም የለም በሰሐባ ሲራም ሰምተን ማናቀም እንዴት ሊሆን ይችላል ይህ ነገር እንዲያውም የዑለማዎች ኺላፍ ያለው ምንድነው አንድ ሰው ማእሙም ሆኖ ሲሰግድ ኢማሙ ሰላመት መልሶ ሲሄድ ብቻውን አንደኛ ረካዓ ወይ ሁለተኛ ረካዓ ለማምጣት ሲነሳ ሌላ ሰው ከበስተጀርባ መጥቶ ማእሙም ሆኖ ከሱ ጋር ቢሰግድ ይቻላል አይቻልም የሚለው ይህ ዑለማዎቹ እንትን አለው ይህን እንትን ጥያቄው ግን የሚለው እነዛ ሰላቱን ለመተመም ወይም ለመከመል የተነሱ አንዱ ኢማም እኔ እንጃ ሰምቼ አላቅም እንደዚህ እና እያንዳንዱ የራሱን ነው እንትን የሚለው የራሱን ይከምላል ከዛ በኋላ የራሱን ሰላመት ብሎ ይሄዳል ማለት ነው እሺ ወንድሞችና እህቶች አልহামዱሊላህ አሁን 3 ሰዓት ቀርቧል ማለት ነው ከጀመርኩ እና ቅርታ አርጉልኝና አሁን ወደ ቅልፍ ወደ መኝታ ቤት ልሄድ ሁለት ፕራይቬት አሉኝ ለኢማን ነጋግራቸው እነሱን ተነጋግረ ሄዳለሁ ኢንሻአላህ ማይክ የሚቀበለኝ ኡም አብዲን ነሽ ኡም አልአቢዲን ካለሽ ማይኩን ተቀበለኝ ወይም ሌላ ኡስታዝ ካለ ማይኩን ይወሰድ ኢንሻአላህ السلام عليكم السلام عليكم ورحمه الله وبركاته السلام عليكم ورحمه الله وبركاته تسمعوش جزاكم الله استاذ الله يستر الله بسلام يا صدروت الله يبددوت متى اوكي كرتا ها او ريكوردون اشي ابو عيشه علش ابو عيشه علش ريكوردر قشه ويتها